parents, Muslim and Nawal are the two, Muslim and wife, Muslim and Nan is two, Muslim and his children, Muslim and Nan are two, Muslim and his relatives, Muslim and Nazar are two, Muslim and his neighborhoods, Muslim and Nagor of it or children, Tamel Ketana. Is there some instant now or a section? Lobulas can mean that a cascuting and the Safkuts, the Muslim and his brothers, the Muslim and his brothers in Islam, Muslim and Nah, Wendum Mokrim or a section. Slow and the Mamachinet visit a lot of Zutanagra, Zarist, inshallah, the Master of Mokrayanina. ያንን ነው ለማስተዋል የምንሞክረው ኢንሻአላህ ሱብሃነሁ ወተዓላ አዑዙ ቢላሂ ሚነ ሸይጣኒ ረጂም ቢስሚላሂ ራህማኒ ራሂም አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም ኢን ዘ ኔም ኦፍ አላህ ዘ ሞስት ኮምፓሽነት ዘ ሞስት ሜርሲፉል ኦል ፕሬዝ ኤንድ ግሎሪፊኬሽን ቢ ዲው ቱ አላህ the creator of the heavens and the earth and the lord of this beautiful beautiful universe we bear witness that no one is worthy of worship but allah we bear witness indeed muhammad sallallahu alaihi wasallam is indeed the final messenger the best of speech is the book of allah and the best of guidance is the guidance of muhammad sallallahu alaihi wasallam once again I would like to say my dear brothers and sisters Assalamu alaikum wa rahmatullahi wa ta'ala wa barakatuh. May peace and blessings of Allah be upon you, be upon your family, and be upon all of you out there. Ba Allah simmi jigibat amru ruh, jigibat amazayin bahonu. Misgana amrukutna uddasi, samahatinna amrun lafattarau, ihirnin atmafu alihim wubbohna mengirlaat kanajjunna adasarrau, ለሃያሉና ጸበኛሉ ሆኖ ለጌታችን ለአላህ ምስጋና ይገባው። መልካም ቃል የጌታችን የአላህ ሱብሃነሁ ወተዓላ ታላቁ መጽሐፍ የህይወት ቃል ቁርአን። የእውነት መንገድም የነብዩ አለይሂ ሰላቱ ወሰለም ቅን ጎዳና መምሪትም ነው። እነሆ ከአላህ ሱብሃነሁ ወተዓላ በስተቀር በእውነት የሚመለክ አምላክ አለመኖሩን እመሰክራለሁ። ተወዳጅ ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ ባሪያና መልእክተኛ መሆናቸውን እንዲሁ እመሰክራለሁ። The Muslim and his brothers in Islam. Muslim and na wendimochu. Ye iman wendimochun, ye islam wendimochun betemelekete nayalle. Bekirma ihinin kemaswalachin befit, islimin astamihrot inde islam astamihrot inde qur'anin aggalalet, ye wet qal yihono mezaf ye qur'an sinnager arat aynet wendimamachoch indallu ne miyasayin. Arat aynet wendimamachin metal. Andenyaw brotherhood in faith. የኢማን ወንድማማችነት የእምነት ወንድማማችነት እስላማዊ ወንድማማችነት ነው። The second in the part 2 ሁለተኛው ደግሞ ወንድማማችነት ቁርአን የሚጠቅሰው there is brotherhood in blood relationship የወንድማዊ ወይም ደግሞ በደም ካንድ ፋሚሊ ወይም ደግሞ ካንድ አባት ካንድ እናት ወለድ የሚመጣ ወንድማማችነትን ይጠቅሳል። ለምሳሌ ዩሱፍ አለይሂ ሰላም ወንድሞችን በተመለከተ የሚያነሳው ማለት ነው። እንዲሁም ደግሞ ሌላ ወንድማማችነት ሶስተኛ ላይ ተቀሰው ምንድነው በብሔር በጎሳ ወንድማማች መሆን በብሔር በጎሳ ወንድማማች መሆን አራተኛ ደግሞ የተቀሰው ምንድነው brotherhood in universal and brotherhood in humanity ሰባዊ ወንድማማችነትን የሰው ዘር ሁሉ ከአዳም እና ከሐዋ በሁለቱም ላይ አላህ ሰላም ይስፈንባቸውና ከሁለቱም የመጡ ነው። ስለዚህ ይሄ ዓለም ላይ የተበተነው የተሰራጨው የሰው ልጅ ባጠቃላይ ከአንድ ቤተሰብ ነው የመጣው ከአዳምና ከሐዋ። ስለዚህ ምን እንረዳለን ማለት ነው በዚህ ሂደት ውስጥ የምንገነዘበውና ግልጽ የሚሆነልን ነገር ወንድማማችነት አለን እሱም ሰባዊ ወንድማማችነት ምንም አይነት አመለካከትና አስተሳሰብ ቢያራምዱ ምንም አይነት አመለካከትና አስተሳሰብ በተለያየ ቋንቋና ማህበረሰብ በተለያየ ቦታና ሀገር ቢኖሩም ግን የሰው ልጆች በሰባዊነት ወንድማማቾች ናቸው። ዛሬ የምናከ እነዚህ ከአራቱ ወንድማማችነት ቦታ ሰጠን ቅድሚያ እንዘክረውና እናወሳው brotherhood in faith የኢማን ወንድማማችነት Muslim and his brothers in Islam የሙስሊም እስላማዊ ወንድሞቹ እስላማዊ ወንድማማችነት እንደምናል እስላማዊ ወንድማማችነትን በተመለከተ በርካታ መጽሐፍት ተጽፈዋል። በርካታ መድረኮች ላይ ዑለማዎቻችን በጥልቅ አብራርተውታል። የእስላም ሊቃውንት ገልጸውታል። ኡስታዞች፣ ዳዒዎች ወደ ወንድማማችነት ጠርተዋል፣ እየተጣሩም ነው። ስለ ወንድማማችነት መማማር ሀቂቀተን ትልቅ ትልቅ የሆነ ጉዳይ ነው። ጉዳዩን በትኩረት ልንመለከተው ወደ ህይወታችን እንዲለወጥና ሀቂቀተን እህቴን እወዳታለሁ ወይ እህቴን አፈቅራታለሁ ወይ የእውነት ወንድሜን እወደዋለሁ ወይ ወንድሜ ላይ የማስበው መልካም ሀሳቦት ነው ወይ ለወንድሜስ ጥሩ ቦታ አለኝ ወይ ለወንድሜ ትክክለኛ ሀሳቦትን አስባለሁ ወይ ቦታ አለው ወይ እኔ ልብ ውስጥ የሚለውን ለማየት ነው የምንሞክረው በአላህ ፈቃድ። እግረ መንገድ ራሳችንንም እየፈተሽን እንሄዳለን ማለት ነው። እስቲ ለማንኛውም እስላማዊ ወንድማማችነት እንዲመሰረት እስላም ምንድን ነው ያስቀመጣቸው መርሆች፣ እስልምና ምን ይላል የሚለው በቅድሚያ ለመመልከት እንሞክራለን ኢንሻአላህ። The Muslim and his brothers in Islam, he loves them for the sake of Allah subhanahu wa ta'ala. አንድ ሙስሊም ሙስሊሞችን ይወዳቸው ምክንያቱም ሙስሊሞችን የሚወዳቸው ለአላህ ብቻና ብቻ ብሎ ነው። ጥቅም አገናኝቶት አይደለም፣ በዘር ተገናኝቶ አይደለም፣ በቋንቋ ተገናኝቶ አይደለም፣ በትውልድ ቦታ ተገናኝቶ አይደለም። ነገር ግን ለአላህ ሱብሃነሁ ወተዓላ ብቻ ሲል ይወዳቸዋል፣ ያከብራቸዋል፣ ያፈቅራቸዋል። One of the most prominent distinguished features of the true Muslim is his love for his friends and brothers in faith. ልዩ ከሚያደርገው ከአንድ ሙስሊም ከእውነተኛ ሙስሊም የምናየው ነገር ለወንድሞቹ ልዩ ፍቅር አለው። A love that is untainted by any world interests or any motives. ምንም አይነት ድናዊ ጥቅምን ሳያገናኛቸው ለአላህ ብቻ ብሎ ይወደዋል። This is true brother, this is truly brotherhood. Love whose purity driven from the light of the Islamic guidance. ከእስላማዊ ብርሃናዊ ከሆነው መመሪያ የወቀሰማቸው እውቀቶች ወንድሙን ለአላህ ብሎ እንዲያፈቅረው ያስገድደዋል። And it has to be one of the behavior of a Muslim. ይሄ ደግሞ የሙስሊም ባህሪ ይሆንም ግድ ይለዋል። አላሁ ሱብሃነሁ ወተዓላ እንዲህ ብሎም በመጽሐፉ አውጇል። በህይወት ቃል ውስጥ የሰፈረው የህይወት ቃል የሆነው ታላቁ መጽሐፍ ቁርአን ሲናገር በሱረቱል ሁጅራት ምዕራፍ 49 ቁጥር 10 ላይ ጌታችን አላህ the believers are but a single brotherhood ሙእሚኖች ወንድማማቾች ናቸው ብለዋል አላህ። ሙእሚኖች ወንድማማቾች ናቸው፣ በእምነት ተሳስረዋል፣ በአቂዳ ላይ ጸንተዋል፣ ተውሂድ አንድ አድርጓቸዋል፣ በተውሂድ እኩል አሰልፏቸዋል። በቋንቋ በዘር በቀለም በቦታ ሳይል ተውሂድ በአንድ መድረክ ላይ ሁሉንም አሰልፏቸዋል። አንድ የሆነው ጌታ አላሁ ሱብሃነሁ ወተዓላ የሙስሊሙን ወንድማማችነትና አንድነት አንድ እንዲሆኑም በመጽሐፉ አዟል። The brotherhood of prayer is the strongest of bonds between hearts and minds. በአእምሮና በልቦች ውስጥ ጠንካራ የሆነ ወንድማማችነት የኢማን ወንድማማችነት ነው። It comes no surprise. በእርግጥ እኮ ብዙም አንገረምም፣ የሚጠበቅም ነገር ነው። That this unique brotherhood bears fruits of love that are amazing. አስደናቂ የሆነው ፍሩትፉል የሆነ ወንድማማችነት ከእውነተኛ ሙስሊሞች የሚጠበቅም ነገር ነው። So there has to be pure and deep and lasting of brotherhood. በጣም የነጻ የጠራ ምንም አይነት ዱንያዊ ጥቅም የሌለው ወንድማማችነት ሊኖር ይገባል። Islam calls it. እስልምና ይሄንን ደግሞ ወንድማማችነት ምን ብሎ ይሰይመዋል? በሚያምር አገላለጽ I love you for the sake of Allah subhanahu wa ta'ala. ምን ብለህ ትገልጻለህ? ለአላህ ስብሃነሁ ወተዓላ ብዬ እወድሃለሁ። ሐቂቀተን I love you for the sake of Allah. ለአላህ ስብሃነሁ ወተዓላ ሲል እወድሃለሁ። In which the true Muslim finds the sweetness of faith. ወላሂ የኢማን ጥፍጥና የሚገኝበት ለአላህ ብሎ ሰዎችን መውደድ the sweetness of faith የኢማን ጥፍጥና የሚገኝበት አንዱ መንገድ ሙስሊም ወንድምህን ሙስሊም እህትሽን ለአላሁ ስብሓንሁ ወተዓላ ብሎ መውደድ። እስኪ ይህን ሀዲስ ላካፍላችሁ። ወቃለ ነቢዩ ዓለይሂ ሰላቱ ወሰላም ሀቢቢና ረሱል ሰለላሁ ዓለይሂ ወሰለም There are three things that whoever attains them will find the sweetness of faith. ነብዩ አለይሂ ሰላቱ ወሰላም ሶስት ነገሮች አሉ የኢማን ጥፍጥናዎች ብለ ይገልጻሉ። ሶስት የኢማን ጥፍጥናዎች አሉ የምታጣጣማቸው የኢማን ጥፍጥናዎች አሉ አሉ ነብዩ አለይሂ ሰላቱ ወሰላም። እነዚህ የኢማን ጥፍጥናዎች ምንድናቸው? አንደኛ if Allah Subhanahu wa ta'ala and his messenger are dearer to them to him than anyone else. Allah Azza wa Jal እንዲሁም ነብዩ አለይሂ ሰላቱ ወሰላም መልእክተኛው የአላህ መልእክተኛ ለእርሱ ከምንምና ከምንም በላይ ተወዳጅ ከሆኑ ከማንምና ከምንም በላይ አላህ በልብ ውስጥ ተወዳጅ ሊሆን ይገባል። በልብ ውስጥ የምታፈቅረው በልብ ውስጥ የምትወደው አላህን መሆን መቻል አለበት። አላህን የሚወድ ልቦና አላህን የሚያፈቅር ልቦና ስለ አላህ የሚናገር አንደበት ስለ አላህ የሚሰግዱ ጉልበቶች ስለ አላህ የሚያስቡ ልቦችና አእምሮዎች ሁሉ ወላሂ ብፁዓን ናቸው እጅግ በጣም የተባረኩ ናቸው። ስለዚህ የኢማን ጥፍጥና የምናገኝበት አንዱ መንገድ አላህ ወተዓላን አዘወጀንም እጅጉን ማፍቀርና መውደድ እንዲሁም እሱ የላካን መልእክተኛ ከጨለማ ወደ ብርሃን ጸዳል ያወጡን ከድቅድቅ ጨለማ ወደ ብርሃን ሰገነት ያወጡንም ታላቁን መልእክተኛ ዐለይሂ ሰላቱ ወሰላም ማፍቀር አንድ። ሁለተኛ if he loves a person solely for the sake of Allah Subhanahu wa ta'ala አንድን ሙስሊም ወንድሙን ወይም እህቷን ወይም እህቱን ለአላህ Subhanahu wa ta'ala ብሎ መውደድ ለአላህ ብሎ መውደድ and if he would had to return to kufr after Allah subhanahu wa ta'ala has rescued him from it as much as he would had to be thrown in the hellfire. Allah wa laqinu qadara kamara wala wa rasulina abraham kamata wala kufrin jahannam ust inmetal adirgo liyasbawna indeza adirgo litaregal kufrin dik jahannabin inden inqala he would have had to be thrown into the hellfire. kufrin እጅግ በጣም ሊጠራው ይገባል። ስለዚህ ኩፍርን የሚጠላ ለአላህ ብሎ የሚዋደድ አላህንና መልእክተኛውን የሚወድ ወንድሞች እህቶች እየሰማችሁኝ ነው? የኢማን ጥፍጥና አለው። በቃ እኮ የኢማን ጥፍጥና አለው። ሱብሃነ sweetness of faith የኢማን ጥፍጥና ኢማናችንን ያጣፍጥልን። የኢማን ጥፍጥናን የምናጣጥን የአላህ ባሮች አላህ ያደርገን። ለሙስሊሞች ብሎ እንባው የሚያነባ ለሙስሊሞች ወንድሞቹ እህቶቹ ህንቀቅ ሰቆቃ መከራ ጭንቅ እንግልት እስር ውስጡ የሚያሳስበው ውስጡ የሚነድብ ውስጡ የሚቆጨው አላህ ያድርገን። This is the sweetness of love. I mean the sweetness of faith. ይሄ የኢማን ጥፍጥና ነው። The status of two who love one another for the sake of Allah subhanahu wa ta'ala. እስኪ አድምጥ ሱብሃንአላህ እንዲላል እኮ ለአላህ ስብሃነ ወተዓላ ብለው የሚዋደዱ ያላቸው ደረጃና ቦታ በእስላም ምን ይመስላል? Many hadiths describe the state of two people who love one another for the sake of Allah Subhanahu wa ta'ala. በርካታ ሀዲሶች በርግጥ ገልጸዋል ሁለት እስላማዊ ወንድማማችነትን እስላማዊ እህትማማችነትን ለአላህ ብለው የሚዋደዱ ሰዎች የሚያገኙት ደረጃና ቦታ በተለያዩ ሀዲሶች ተገልጸዋል። Describes the high position in paradise which he has promised them and the great honor which he will bestow upon the day of resurrection. በዛ ጭንቅ ቀን ጌታ አላህ Subhanahu wa ta'ala رب العالمين በዛ ጭንቅ በተሞላበት በትንሳኤ ቀን እነዚህን ያልቃቸዋል ለአላህ ብለው የተዋደዱትን በላይኛውም የጀነት ክፍል ያኖራቸዋል። አማክበም is the hadith which describes the seven whom Allah Subhanahu wa ta'ala will share on the day of resurrection. notion but he ነገ ጥላ በሌለበት ፀሐይ አንድ ስንዝር በመትቀርብበት በዛ በታላቁ ቀን በጽንቅ ቀን በመከራው ቀን ሰማያት እንደ መጎናጸፊያ በሚጠቀለሉበት ቀን ምድር በምትርገፈገፍበትና በምትንኮታኮትበት፣ ተራሮችም እንደ አዋራ ተነው የሚሄዱበት ይህንን አጽናፈ ዓለም ካለመኖር ወደ መኖር ያመጣው ጌታ ከመኖር ወደ አለመኖር የሚወስድበት በዛ አስጨናቂው ቀን በዛ ከባዱ ቀን አላሁ ሱብሓነሁ ወተዓላ እንጂ ሌላ ምንም አይነት ጠላት የሌለበት ቀን አላሁ ተዓላ ሰባት ሰዎችን በአርሽ ጥላ ስር ያኖራቸዋል። አላህ ከአርሽ ጥላ ስር ከሚሆኑ ምርጥ የአላህ ባሮች አላህ ያርገን። እነዚህ ለማን ናቸው? ኤጅስ leader, fatawi mari, a youth who grows up worshipping Allah subhanahu wa ta'ala alone. Allah subhanahu wa ta'ala bewatatnetu yemiyamelk, Allah subhanahu wa ta'ala bewatatnetu yemigeza, a man who is deeply attached to the mosque, nibbu kemasjid ga yetenqelqele chala Allah. Ya nabiyyu alayhi salatu wassalam bilo tanagiru, nibbu kemasjid ga yetqoranye no yetenqelqele no. Two men who love one another for the sake of Allah subhanahu wa ta'ala. ሁለት ወንድማማቾች ሁለት እህትማማቾች ለአላህ ወተዓለ ብቻና ብቻ ብለው የሚዋደዱ የሚፋቀሩ meeting for his sake and parting for his sake. ለአላህ ብለው እንደተዋደዱ ለአላህ ብለው የሚለያዩ ናቸው። ሲዋደዱም በአላህ መንገድ ነው። የሚያላያቸው ጥቅም አይደለም። የሚያላያቸው ሌላ ነገር አይደለም። የሚያላያቸው በአላህ መንገድ ነው። ቢላዩ ቢጣጣሙና ቢተሳሰሩ በአላህ መንገድ ነው። ከሸሪዓ ውጪ የሆነ ነገር ለአላህ ብሎ ይጣላዋል። ሸሪዓ የተገበረ እንደሆነ ለአላህ ብሎ ይወደዋል። ጥቅማዊ ወይም ዱንያዊ ፍቅር አይደለም። A man who is called by a beautiful woman and says I fear Allah subhanahu wa ta'ala. በመታመር እንስት ሴት ተጠርቶ ግን እኔ አላህን እፈራለሁ ብሎ የተወ ነው። A man who gives charity እንዲሁም ሰደቃ የሚሰጥ ነው። ሰደቃውን ሲሰጥ ግን secret such his left hand does not know where his right hand is doing. ቀኝ እጅ የሚሰራውን ግራ እጅ የማይበል፣ ቀኝ እጅ ሲሰጥ ግራ እጅ የማይበል። And a man who remembers Allah subhanahu wa ta'ala when he is alone and his eyes fills with tears. አላህን በብቻው ሆኖ ጌታውን አላህን አስተውሱ የዋልነትን ውለታ የትንሳኤን ቀን አስቡ ጌታ አላህን አስቡ የሚያነባ ፊቶቹ አይኖቹ በእንባ የሚሞላ እነዚህ ሰባት ሰዎች ነገ አላህ ቀን ጥላ በሌለበት ጥላ ይሆናቸዋል። እርካታ በሌለበት እርካታ ይሆናቸዋል። ያን ቀን ጥላ በሌለበት ጥላ ውስጥ የሚያርፉ ሰባት ሰዎች መካከል አንዱ ለአላህ ብለው የሚዋደዱ ለአላህ ብለው የሚፈቀሩ ናቸው። الله سبحانه وتعالى لا الله بلو يمي وددو يا الله باروش الله يرقل بأرش تلاصر هلاتنا لمي أدرك بأرش تلاصر الله يرقل مين أمجدي أونتن يا مسلم أمك لجا للهم حديث اللي بتعام دسمي you know رب العالمين the lord of the world the ألمات جيتا يونا الله There is enough honor for those who love one another for the sake of Allah subhanahu wa ta'ala that their almighty Rabb will grade them on the day of resurrection. Allah የሚሰጣቸው ሰላምታ አለ ለጌታ ሳይቅ የጀነት የጀሃነም ቁርጥ የሚሆንበት ቀን የዛይትን ሳይወቀን ጌታ Allah ሰላምታን ይሰጣቸዋል። እነዚህ ለአላህ ብለው ምድር ላይ ሲኗኗሩ ለአላህ ብለው ሲዋደዱ ሲፋቀሩ በአላህ መንገድና በኢማን ላይ በአቂዳ ላይና በተውሂድ ላይ በነብዩ አለይሂ ሰላቱ ወሰለም ሱና ላይ ቀጥ ያሉት ሲፋቀሩ የነበሩትን እንይላቸዋል ሰላምታ ይሰጣቸዋል። Where are those who loved one another for my glory? እነዛ ለልቅናይ ለክብሬ ብለው ሲዋደዱ የነበሩት የታሉ ይላል አላህ። ወንድማማቾች እህትማማቾች ለልቅናይና ለክብሬ ብለው ያ ረቢ Today I will shed them in my shed on the day when there is no shed but me. ዳር ምንም ጥላ በሌለበት ከእኔ ውጪ ምንም ጥላ በሌለበት በዚህ አስጨናቂ ወቅት እኔ ጥላውናቸዋለሁ ይላል። አላህ ለሁላችንም ጥላ ይሁን። አላህ ለሁላችንም ጥላ ይሁን። እኔ ጥላውናቸዋለሁ ይላል አላህ። እንሰኝ ሙስሊም ላይ የተዘገበ ሐዲስ ነው የምታገኙት። Such a magnificent honor Wallahi and the reward that will be bestowed upon those who truly love one another for the sake of Allah subhanahu wa ta'ala. La Allah bilaw litawaddadu, la Allah bilaw litafaqqaru, la Allah bilaw litagananu ya Allah mitt baroch የተገናኘ ትልቅ ፈድል ነው፣ ኒዕማ ነው፣ ምንዳ ነው። والله ثم والله not for the sake of Allah not love for the sake of anything else. ለአላህ ብላችሁ ተዋደዱ፣ ለአላህ ብላችሁ ተፋቀሩ። ከዛ ውጪ በምንም ማለት ዱንያዊ ጥቅም እንዳትዋደዱ። ሩቀት አትሄዱ፣ ሩቅ አትሄዱ። መቁረጡ መቆሙ የማይቀር ነው እና where there is a beautiful hadith but am this min hadith allah hul gize yinegra kemantim iraqa aydellem kemanachinim yetsawara aydellem hul yinegral gin mastawus des ilal esti nastawus. This is proven by the hadith of Aba Huraira radiyallahu anhu in which the prophet sallallahu alaihi wasallam said Abu Huraira basigewti hadith sansalatu us sahih muslim la tagenyallachu nabiyyu alaihi salatu wassalam ndiyalu. A man went to visit a brother of his in another village. ወንድ ተጓዛ አሉ ነብዩ አለይሂ ሰላቱ ሰላም ወንድ ተጓዘ ወደ አንድ ከተማ ተጓዘ. Allah Subhanahu wa ta'ala sent an angel to wait for him on the road. በመንገድ የሚጠብቀውን መልአክ Allah Ta'ala ላከለት ይላል. Allah በመንገድ ላይ መልአክ ይጠብቀው ዘንድ አደረገ. When the man came along, the angel asked him, ያ ሰው ሲመጣ መልአክቱ ጠየቀው, where do you intend to go? What is the thing asbahal? Where is the thing nayyahal? He said, መንገደኛው ማን, I'm going to visit a brother of mine who lives in this village. በዚህ ከተማ ውስጥ የሚገኘውን ወንድሜ ልዘይረው ነው የምጓዘው አለ. The angel asked, መልአኩን ጠየቀው, have you done any favor for which you are not seeking repayment? He said no. And no wala lulata noro yanin lulata letmelselak no ne mtihedaw al befutsum ara aidellem. I just love him for the sake of Allah subhanahu wa ta'ala. Ara menim neger aidellem tikama aganaytoñ aidellem weyem demo su ga memelsew bidr noroñ aidellem gin la Allah biye ewedawallahu la Allah biye selamwedaw la Allah biye selamma fekraw no al. The angel told him, mel'aku negero, I am a messenger to you from Allah subhanahu wa ta'ala. Inneka Allah zin ditalakkuñ mel'ektenya ney la'anta, sent to tell you that he loves you as you love your brother for his sake. Allah nikoñal inde negir indadesere negoñal min anta ya Allahin bara wendimihin la Allah bile silewederkew la Allah bile indewederkew endihu Allah subhanahu wa ta'ala wedduhal. Allah yewedhal, subhanallah. What a beautiful, beautiful, beautiful hadith is it. Indeed in Miyamar hadith. Subhana Rabbi. Allah loves you as you love him for the sake of Allah. La Allah bila indawadirka wendimahin. La Allah bila shindawadirka ihitishin. Allah will love you. What a beautiful is it. Allah will love you. Subhana Rabbi. Allah will love you, ya ikhwati fil. الله يودها الله يودها تراب الله يودها يا ربي الله يودها كفكرنا كمهرته كشرنتنا كإذنتنا أعلم بيوتي علينا. What great love, من يهال كبار فكرنا, that raises him on to a position where Allah subhanahu wa ta'ala loves him, is pleased with him. Allah يتدسد البت الله يودنا من يهالت هندما يفكر بنورونا يسو. The teaching of Prophet sallallahu alaihi wasallam goes even further and stated the better of two brothers who love one another for the sake of Allah subhanahu wa ta'ala than one who loves his brother more. የነብዩ አለይሂ ሰላቱ ወሰለም ሐዲስማ ከዚህ ደግሞ የተሻገረ ነው ይሏል. ከዚህ የሚያስደንቅ ነው, በጣም የሚገርም ልዩ ሐዲስ አላቸው. Not two women love one another. ሁለት ወንድማማቾች በፍጹም አይዋደዱም, but the better of them is the one whose love for his brother is greater. ከሁለቱ ወንድማማቾች የተሻለው ወንድሙን አስበልጦ የሚወድ ነው. የተሻለ ወንድሙን አስበልጦ የሚወድ ነው. ለምሳሌ እኔና አንድ ወንድም ብንዋደድ እንበልና ኸይረዲን የሚባል ወንድም ቢኖር እኔና ኸይረዲን ብንዋደድ الله يوفقهولنا خير الدين خير الدين إني تيجي بتقام عبلته وإني كم وده ولا بيوتي لسه يتشعل نو لسه يتشعل نو إلى النبي عليه الصلاة والسلام. إيه الناس أجل በጣም ወንድማችንን እንድንወድ እንድናፈቅር እኛ በፍቅር በልጠን እንድንገኝና የተሻለ እንድንሆን ይልቁንስ በፉክክር ውስጥ እንዳያበላ በመበላለጥ ውስጥ ፍቅራችን እንዲሰፍን የተደረገበት ጥበብ ነው። ነቢዩ ዓለይሂ ሰላቱ ወሰላም እኮ ሱብሃነላህ፣ ዛሬ ሰዎች የተሳሳተ ግንዛቤ ያላቸው ምን ይላሉ? ነቢዩ ሰለላሁ ዐለይሂ ወሰለም በጦርነት ነው ዲኑን ያስፋፉ፣ ተዋጊ ነበሩ፣ እንዲህ ነበሩ፣ ጨካኝ ነበሩ ላሉ ከታሪካዊ ቋንቋ መዛግብት እኮ ጠቅሶ እኮ ትክክለኛ መዛግብት እኮ የሚነግረን የለም። እንደው ትችት ብቻ፣ እንደው ምቀኝነት ብቻ፣ እንደው ትምክተኝነት ብቻ ይሄን ያናግራቸዋል። እንደው ነብዩ አለይሂ ሰላቱ ወሰላም እኮ ሰው ጀነት ለመግባት እንኳን ፍቅር ከሌለው ጀነት መግባት አይችልም እኮ ብለው ያስተማሩ ታላቅ ነብይ ናቸው። ፍቅር ጀነት ለመግባትም ካርድ ነው እኮ ብለው ያስተማሩ ነው። ወንድምህን ማፍቀር ጀነት ለመግባት አንዱ መስፈርት ነው። Islam goes even further in spreading love in the rightly gathered Muslim society by telling the Muslim that if he loves his brother, he should tell him that Prophet sallallahu alaihi wasallam said. እስልምና እኮ ምን ብሎ ነው ያስተማረው? ወንድማማቾች ሲፋቀሩ፣ እህትማማቾች ሲዋደዱ፣ እስልምና ፍቅራቸውን እንዲገላለጡ በማህበረሰብ ውስጥ ፍቅር እንዲሰፍን አስተምሯል። እንዲህም ሲሉ ነብይ ሰለላሁ ዐለይሂ ወሰለም አውጇል። If a man, አንድ ሰው loves his brother, when the moon be with them, let him tell him that he loves him. And then he would do, and then he would do, and then he would do, and then he would do, ya bararallet. And he called, that Allah be ye antene with jahallo. Ehe, bemelasachillahi ulle middwaga gemaadillim, when the moon be with them, from the bottom of our heart. Kelebahtini menachamon allabba. Not from our lips, but from our bottom of heart. Fikratin bemelasachin, ብቻ ላይ ተጠለጠለ ሳይሆን ፍቅራችን ከልባችን የመነጨ ባንደበታችን የተነገረ በተግባራችን የተረጋገጠ መሆን መቻል አለበት። ስለዚህ እንደሚያፈቅረው እንደሚወደው ይንገረው ሲሉ ነብዩ አለይሂ ሰላቱ ወሰላም አስተምረዋል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ይህንን አስተምረዋል። يا جماعة عفوا شارجر الكوبي يسكر سلون هاي ይሄ ነው እንግዲህ ነብዩ አለይሂ ሰላቱ ወሰላም ሙስሊሞች እንዲፋቀሩ እንዲዋደዱ ያስተማሩበት ጥበብና መንገድ፣ ፍቅሩን ይግለጽለት እንደሚወደው ያስረዳው ብለው የተናገሩት። ለዛ ነው እኮ አነስ ረዲየላሁ ዐንሁ said that a man was with the Prophet sallallahu alaihi wasallam። አነስ ሲነግረን ምን ይላል? አንድ ሰው ከነብዩ አለይሂ ሰላቱ ወሰላም ጋር ነበረ ይላል። ከነብዩ ሰለላሁ ዐለይሂ ወሰለም ጋር ነበረ። When another man passed by, and when the musial, the first man said, oh messenger of Allah, kanabiyyu ga alayhi salatu wassalam ga yenebaro so ndi ale antu allah malikteniya hoy alayhi salatu wassalam, indeed I truly love this man, ihenu so betam wodewallo alachu. nabiyyu alayhi salatu wassalam no minegrachu sallu ala nabi sallallahu alayhi wasallam, nabiyyu negrachu ihenu so wodewallo ila allah biye wodewallo alachu. The Prophet sallallahu alaihi wasallam asked him, have you let him know that? Nabi sallallahu alaihi wasallam ayyukut, negrinawalana indimtuwaddo asawqawallan kabbal arajna. He said illi alachaw, no, ay annegelkutim indimwaddo malach. The Prophet sallallahu alaihi wasallam said, Nabi alayhi salatu wasallam indiyalu, tell him, negrinawal. He caught up with him and told him, truly I love you for the sake of Allah subhanahu wa ta'ala. ሄደና ያዘውና ሰውየውን እኔ ለአላህ ብዬ አንተን ወደሃለሁኛ ለአላህ ብዬ ወደሃለሁኛ አለው። ያም ሰው መለሰና ኒ አላህ ሱብሃነሁ ወተዓላ ላፍሲ ሁ ላፍስ ሚ ፎር ዘ ሴክ ኦፍ ሂም፣ ለአላህ ብለህ እንደወደድከኝ ለአላህ ብለህ እንዳፈቀድከኝ አላህ አንተንም ይውደድህ ብሎ መለሰለት ይላል። አላህ ይውደድህ ብሎ መለሰለት። ተመልከት እንግዲህ ነቢዩ ዓለይሂ ሰላቱ ወሰላም እንዴት በፍቅር እንደሚያስተሳስሯቸው፣ እንዴት በፍቅር እንደሚያያይዟቸው። ለዛ ነው there is a good news for all of us. ለሁላችንም መልካም ብስራት ነው። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ሲሉ አላሁ ሱብሓነሁ ወተዓላ ኦልማይቲ ሴይስ፣ አላህ በሐዲስ ቁድሲ ተናግሯል፣ ማይ ላቭ ኢዝ ግራንትድ ቱ ዞዝ ሁ ላቭ ዋን አናዘር ፎር ዘ ሴክ ኦፍ አላህ። ለአላህ ብለው በሚዋደዱ ወንድማማቾችና እህቶች ላይ የአላህ ፍቅር አላህ ግራንትድ ፍቅሩን አድርገው አድርጓል። አላህ በሚዋደዱ ሁ ቪዚት ዋን አናዘር ፎር ማይ ሴክ፣ አንዱ ለአንድ ለአላህ ብለው የሚዘያየው የሚጠያየቁ በስልክ ሊሆን ይችላል፣ ሚሴጅ መጻጻፍ ሊሆን ይችላል፣ በአካል ቤት ድረስ መሄድ ሊሆን ይችላል። who spend one another for my sake አብሮ ቁጭ ብለው በጋራ ለእኔ በእኔ መንገድ ላይ ተገናኝተው ለአላህ ብለው ተዋደው የሚያሳልፉትንም ጊዜ እንዲሁ። እስኪ ግን አንድ ወንድም ሌላን ወንድም መውደድ፣ አንዲት ሙስሊም እህት ሌላኛውን ሙስሊም እህት መውደዷ ምንድን ነው የሚያመጣው? ኢፌክቱን እንየው እስኪ። Effects mentioned. The effect of love for the sake of Allah subhanahu wa ta'ala on the life of Muslims. The Muslim motivate us in Yana Tawla wa ta'ala nindin nawa yamila wa sinna'i. The Prophet sallallahu alayhi wa sallam confirmed that this love between believers is one of the conditions of faith. Nabiya alayhi sallatu wa sallam wittaytun nagrawna nindin norsu. And the Muslim liranyaw Muslim ba'iman wendim margu ba'iman ihlatu adarga sattizimna sattuot will grant entrance to paradise to the one who has it. የጀነት መግቢያ መንገድ ነው። It is reported in a Muslim Abu Huraira radiyallahu anhu قال سمعت رسول الله صلى الله عليه وسلم كان النبي صلى الله عليه وسلم يسمعون حديث ابو هريره رضي الله عنه من يميل اندي يميل لو مسلم سند لا تذكروا تاغنيوا by the one in whose hand is my soul نفسي بمدافو دونك املالو you will never enter paradise until you believe اسكالام نراچو درس جنات تجبون and you will not believe until you love one another አንኛቹ ለላኛቹ እንደሞ እስካል ተዋደዳችሁ درس አላመናችሁም shall I not tell you of something that if you do የምትገብሩት ከሆነ እኔ አልነግራችሁ ምን መንገድ አልጠቆማችሁ ምን you will love one another የምትፈቃቀሩበት መንገድ አልጠቆማችሁ ምን spread salutation or salam among yourselves በመካከላችሁ ሰላምታን አብዙ በመካከላችሁ ሰላም መባባላችሁ ፍቅራችሁን ይጨምራል በመካከላችሁ ሰላምታ መባባላችሁ ውዴታችሁን ያበዛል። እንዳንዳንድ ሰው እኮ ደግመ ደጋግማ አሰላሙ አለይኩም ስትል ስልክ ሲደዋወሉ ሙስሊሞች ተተዋሉ አሰላሙ አለይኩም አብዛኛው ሰው ይባባል። እኔ አንድ ደውዬለት አሰላሙ አለይኩም ብያናገረው ለሆነ ጉዳይ ደውዬለት አሁንም አሰላሙ አለይኩም ካልኩት ምናልባት በሰላምታ ነው እንደሚተዳደረው ብሎ ሊናገር ይችላል። ምንድን ነው አንተ አትጨቃጨቅ እንጂ በሰላምታ ነው እንደሚተዳደረው ሊለኝ ይችላል። What I'm saying here is ነቢዩ ዓለይሂ ሰላቱ ወሰላም ግን ሰላምታን ስታበዙ ትፈቃቀራላችሁ። አሰላሙ አለይኩም የአላህ ሰላም ባንተ ላይ ይሰነብ እንዴት እኔ አሰላሙ አለይኩም ስለው በሰላምታ ነው የምትተዳደረው እንዴት ብሎ ይመልስ እንዴ? But we need to put between us it makes us to love one another አንደኛችን ሌላኛችን እንድንወድ ያደርጋል። ግን አስተውሉ እዚህ ቦታ ላይ ነፍሴ በመዳፉ በሆነች በጌታ በአላህ እንላለሁ you will never enter paradise until you believe እስካላመንክ ጀነት አትገባም። ጀነት መግቢያው ኢማን ነውና ጀነት መግቢያው ተውሂድ ነው። ጀነት መግቢያው አቂዳ ነው። ጀነት መግቢያው እስላም ነው። ነገር ግን you will not believe until you love one another አንደኛው ወንድም ሌላኛውን ወንድም አንደኛው ሌላኛውን እህት ካልወደደች ካልወደደ መፋቀርና መወደድ በመካከላቸው ከሌለ አላመኑም። ይሄ የኢማን መገለጫ አይደለም። ይልቁንስ መዋደዳቸው ይልቁንስ በአላህ መንገድ ተገናኝተው መፋቀራቸው የኢማን ተስፋና የኢማን መገለጫ ያቂዳ ውጤት የተውሂድ መገለጫ ነው ነው እያሉ ያሉት ነቢዩ ዓለይሂ ሰላቱ ወሰላም እግረ መንገድ። እስኪ ስለ ወንድማማችነት የሚያወሩ ጥቂት ሀዲሶችን እንመልከት። መጀመሪያ ላይ ማንሳት የምፈልገው a believer is a mirror of a believer. A believer is a mirror of a believer. አንድ ሙሚን ለሌላኛው ሙሚን መስታወቱ ነው። በጣም ብዙ ስለ ወንድማማችነት ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። እኔ ግን ይህን ሀዲስ በጣም ነው የምወደው፣ እጅግ በጣም ወደዋለሁ። ወድጄዋለሁ፣ ውደዱልኝ። አፍቅራለሁ፣ አፍቅሩልኝ። ለመተግበር እሞክራለሁ፣ እናንተም ተግብሩልኝ። A believer is a mirror of a believer. አንድ ሙሚን ለሌላኛው ሙሚን መስታወቱ ነው። ይሄን ሀዲስ ቆም ብዬ አየዋለሁኝ፣ ተመልክቼዋለሁ። ምን ለማለት ነው? አንድ ሙሚን ለሌላኛው ሙሚን መስታወቱ ነው ማለት። ግን መስታወትን አይታችሁ ታውቃላችሁ? እስኪ ስለ መስታወት እናውራ። መስታወት ላይ ጠዋት ተነስታችሁ ስትቆሙ ተጣጥባችሁ መታችሁ መስታወት አላምን እመስላለሁ እስቲ ከመውጣት በፊት እየኝ ሰው ጋር ቀርበናው ነው ሰው ጋር ከመቅረብ በፊት እስቲ አጥነኝ ስለተቴን ንገረኝ መልካም ጎንን አድንቅልኝ ብለን ነው እኮ ምን ቆመው መስታወት። መስታወት ደግሞ there is a great gift on mirror. መስታወት ላይ በጣም ፍጹም ፍትሃዊነት ታገኛላችሁ። ፍትሃዊ ነው፣ አያዳላም። አንተ ቤት ነው ያለሁትና ብሎ ለአንተ የተለየ ነገር አይሰጥህም። መስታወት ሁሉ ጊዜ ያለህን ነገር ነው የሚሰጥ። ቆንጆ ሆነ አምረ ከመጣ ማሻአላህ ዛሬ you look very smart በጣም ውብ ሆነሃል ይላል። today you are so smart በጣም ቆንጆ ሆነሻል ይልሻል ዛሬ። በተቃራኒ ሆነ የምትመጣስ ደብሮ ከሆነ መስታወት የት ያለውን ነው የሚሰጥህ? ያለህን ይመልስልሃል። oh today you look boring you look dead ዛሬማ እንደው ፊትህ ደመና መስሏል። አረ በጣም ከብዶሃል። ምንድነው ዋትስአፕ ዊዝሮን ምን አሁን ብሎ ነው የሚመልስልህ? መስታወት እሁን ፍትሃዊ ነው፣ እሁን ነው የሚናገረው፣ ያለህን ይነግርሃል። ልክ እንደዚሁ አንድ ሙሚን ለሌላኛው ሙሚን ነው ሲባል ሙሚን ምንጊዜም ለአንተ መስታወት ነው፣ ሙሚን ምንጊዜም ለአንቺ መስታወት ነው። መልካም ጎንሽን ልታደንቅ፣ ጥሩ ጎንሽን ልታበረታታ፣ ልትወድሽ ይገባል። በተቃራኒ ደግሞ ስህተት ሲኖሩ ልታርምሽ ልታስተካክልሽ እንዲሁም ልታርምህ ልታስተካክልህ አንተም ልታርማት ልታስተካክላት ልትተራረም ይገባል። መስታወት ነው ማለት ይህ ነው ትርጉም። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ቃል በጣም የሚያምር ነገር ይናገራሉ። ምን ይላሉ? ዑመር ኢብኑ ኸጣብ ሜይ አላሁ ሱብሓነሁ ወተዓላ ሃቭ ሜርሲ ዘ ዋን ሁ ጊቭስ ማይ ስፖርትስ አስ አ ጊፍት ለእኔ ስጦታዎቼን እንደ ስጦታ ስህተቶችን እንደ ስጦታ አድርጎ ለሚሰጠኝ ጌታ አላህ ይዘንለት ይላል። ስህተቴን እንደ ስጦታ አድርጎ ለሚሰጠኝ አላህ ይዘንለት፣ አላህ ይዘንለት። ለምን? እኔን ከጥፋት ጎዳና መልሶኛልና ማለታቸው። ጥቅን ወራን አምጥቶኛል። ስለዚህ አላህ have mercy on him አላህ ይዘንለት። ሌላም ሀዲስ አለ። the relationship between believers is like a wall የሙእሚኖች የወንድማማቾች የእህትማማቾች የአማኞች ግንኙነት ትስስር ልክ እንደ ግንብ ነው ይላሉ ነቢ ሰለላሁ ዐለይሂ ወሰለም። ልክ እንደ ግንብ ነው። parts of which support other parts አንደኛው ግንብ ሌላኛውን ግንብ፣ አንደኛው አካል ሌላኛውን አካል ደጋግፎት ግንብ ሆኖ እንደሚቆመው ሁላ ሙስሊም እርስ በርሱ የሚፈረካከስ አይደለም። አንደኛው አንደኛው እንዳያድግ የሚኮረኩመው አይደለም። አንደኛው ለአንደኛው ጠላት የሚሆነው አይደለም። አንደኛው ለአንደኛው ላይ እሳት ሆኖ የሚነሳበት አይደለም። አንደኛው ለአንደኛው ላይ ሰይፍ ይዞ የሚመጣበት አይደለም። አንደኛው ለአንደኛው ላይ እሳት የላሰ ምላሱን የሚረጭበት አይደለም። መጥፎ ቃላቶችን ልቡን የሚበሳው ልቡን የሚጎዳው ስብዕናውን በጣም ወደታች የሚያወር ቃል አይናገረውም። ይልቁንስ እንደ ግልዝ ናቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። The believers in their mutual friendship somebody የሙእሚኖች ግንኙነት ልክ እንደ አንድ አካል ነው ይላሉ ነቢ ስ ላ ስለም። እንደ አንድ አካል ነው። if any part of it complains the rest of the body will also stay awake in pain የሰውነት አካል መካከል አንዱ ስሜት ቢኖረው ህመም ቢኖረው ሙሉ የሰውነት አካል እንደሚታመም፣ አይን ሲታመም ሙሉ አካል እንደሚያዝ፣ ጉንፋን ሲይዘን አፍንጫችን ላይ ያለው ስሜት ሙሉ ሰውነታችንን እንደሚቆጣጠረው የአንድ ሙስሊም ሀጃ የሁሉም ሙስሊም ሀጃ ነው። የአንድ ሙስሊም ደስታ የሁሉም ሙስሊም ደስታ ነው። ስለዚህ ሙስሊሞች ልክ እንደ አንድ አካል ናቸው ይላሉ ነቢ ሰለላሁ ዐለይሂ ወሰለም። ይህ ነው እንግዲህ ብርሃናዊ አስተምሮት። ይህ ነው እንግዲህ የነቢዩ ዓለይሂ ሰላቱ ወሰላም ምሪት ወኸይረል ሀዲ هدي محمد صلى الله عليه وسلم. The best of guidance is the guidance of محمد صلى الله عليه وسلم. مرت مريت يا نبي عليه الصلاة والسلام مريت إنه إيه هو يا ينو. He does not forsake or abandon his brother. ነቢዩ ስ ላ ስለም ያስጠነቅቃሉ፣ እንዲህ ይላሉ፦ ቢ አዌር ኦፍ ሰስፒሽስ፣ ጥርጣሬን ተጠንቀቁ። ፎር ስፒኪንግ ኦን ደ ቤስስ ኦፍ ሰስፒሽስ ኢዝ ደ ወርስት ካይንድ ኦፍ ላይ፣ በጣም አስከፊ የሆነ ውሸት፣ ቅጥፈት በጥርጣሬ ላይ ተመስርቶ የሚነገር የሚወራ ወሬ ነው። ዱ ናት ሲክ አውት ዋን አናዘር ፎልስ፣ አንደኛችሁ የአንደኛችሁን ስህተት አይፈልግ። እያነፈነፈ የወንድሙን ስህተት እያነፈነፈች የእሷን ስህተት አትሻ አትፈልግ። ዱ ኖት ስፔር ዋን አናዘር፣ አንደኛችሁ ለአንደኛችሁ ሰላይ አይሁን፣ አትሰላሉ። ሰላይነትን አስወግዱ። አንደኛ ሌላኛችሁን አይሰልልን። ዱ ኖት ኮምፒት ዊዝ ዋን አናዘር፣ አንደኛችሁ ከአንደኛችሁ አትፎካከሩ፣ አትፎካከሩ። ዱ ኖት ኮምፒት Do not envy one another. አንደኛችሁ አንደኛችሁን በፍጹም እንዳይመቀኘው። Do not hate one another. በፍጹም አንደኛችሁ ሌላኛችሁን እንዳይጠላ እንዳትጠላሉ። Do not turn away from one another. አንደኛችሁ ከአንደኛችሁ ተለያይታችሁ አትራራቁ። All servants of Allah Subhanahu wa ta'ala. እናንተ የአላህ ባሮች ሆይ be brothers. ወንድማማቾች ሁኑ። ይሄ የኔ ትእዛዝ አይደለም፣ የነብዩ አለይሂ ሰላቱ ወሰለም ወሲያ። የነብዩ ሰለላሁ ዐለይሂ ወሰለም ምክር ነው። የነብዩ ሰለላሁ ዐለይሂ ወሰለም አደራ ነው። ቢ ዋን አናዘር፣ ቢ ብራዘርስ፣ ቢ ኬፒንተርስ፣ ቢ ዋን አናዘር ፎር ዘ ሴክ ኦፍ አላህ። ለአላህ ስትሉ ተዋደዱ፣ ተጠንቀቁ፣ ወንድማማችነታችሁን ጠብቁ ብለው ነብዩ ሰለላሁ ዐለይሂ ወሰለም አስተምረው ገስጸው መክረው አልፈዋሉ ነው። እኛም ስለ ወንድማማችነት ብዙ የተባለ ብዙ የተነገረ ነገር እጅግ በጣም እነዚህ ያነሳናቸው ነገሮች በቂዎች ናቸው። እስቲ ወደ ዋቃያችን ተጨባጫችን እንምጣ። ሐቂቀተን እኔ ለሙስሊም ወንድም ያስባለሁ ወይ? ሐቂቀተን እኔ ለሙስሊም እህቴ ይጨነቃለሁ ወይ? የእሷ ሂጃብ በአግባቡ አለማድረግ፣ ዲኗን አጥብቃ አለመያዝ፣ ሰላቷን በትክክል አለመስገድ ስለሷ ያስጨንቀኛሉ የሚለውን ነገር ውስጣችንን እንመርምር። ወንድም በተቃራኒ ልክ እንደዚሁ አቂዳው እንዴት ነው? ተውሂድ ላይ ያለው ጥንካሬ ምን ይመስላል? ሱና ላይ ነብይ ሰለላሁ ዐለይሂ ወሰለም የህይወት መመሪያው የመልካም ስራ ምሳሌ አድርጎ ይዘዋል ወይ? መስጂድ ይመላለሳል ወይ? ህይወቱ ከአላህ ጋር ያለው ግንኙነት ምን ይመስላል የሚለውን ሐቂቃ አስጨንቆን ሐቂቃ አሳስቦን አውርተን ቁጭ ብለን አስበንበት ወንድሞቻችንን ለመገሰጽም ሆነ ለመምከር ከዛም ባሻገር ለነሱ ዱዓ በማድረግ አላህ በቅኑ ጎዳና ላይ እንዲያጸናቸው ዱዓ እናደርጋለን ወይ? ይሄ ራሳችንን የምንጠይቀው ነገር የሙስሊሙ ጭንቀት የሱ ጭንቀት ያልሆነ ሐቂቀተን የኢማን ጥፍጥናን አላገኘም። የሙስሊሙ ደስታ ደስታው ያልሆነ ሐቂቀተን የምናፍቅነት ባህሪ ነው። መናፍቃን ደግሞ ምንጊዜም የማህበረሰቡ ነቀርዛ ናቸው፣ ነቀርሳ ናቸው። መናፍቃን ማህበረሰቡ ነቀርሳ ናቸው። በዛው ሱረቱ ኒሳ ምዕራፍ 4 አንቀጽ 124 ላይ አላህ የጀሃነም ስር ነው የሆኑት ያለው ሙናፊቆችን ይሄንን ነው። በጥርሱ እየሳቀ ልቡ ሌላ የሚያስ በአካል ኖሮ በነፍሱ ወይም በሩሁ የሌለ ቢ ብራዘርስ፣ ወንድማማቾች ሆኑ ብለዋል ነብይ አለይሂ ሰላቱ ወሰለም። ሐቂቀተን እንተሳሰብ፣ ሐቂቀተን እንዋደድ፣ ሐቂቀተን ለወንድምህ ነብዩ አለይሂ ሰላቱ ወሰለም እኮ ጨርሷል ከኃጢአት ይበቃል ብሏል። ወንድምን በትንሽነት መመልከት በቃ ተው አንተ ሌላ ነገር ታስባለህ ወንጀሉና አረ በጣም ቀላሉ ነገር እኮ ተናግሯል ነብዩ ሰለላሁ ዐለይሂ ወሰለም። ወንድምን የበታች አድርገህ ማየት ከወንጀል ለአንድ ሙሚን በቃ ብሏል። በቃ በመላስ ማረድም ይቁም፣ በመላስ ማረድም ይቀር፣ አንተራረድ፣ በመላስ አንተራረድ። ቢ ብራዘርስ፣ ወንድማማቾች እንሁን፣ እንፈቃቀር። አላህ መዋደዳችንን ያቅርብልን፣ መፈቃቀራችንን ያብዛልን፣ መተሳሰራችንን ይጨምርልን። ኢነመል ሙእሚኑን إخوة بلال الله مؤمنو كندن ما ماتوش ناتشو بسورة عال عمران معرف سوستان كف عند ميتو سوستان لاي هول دون ربوف الله دلنا بي ديفايدد يالله سبحانه وتعالى نقمد جبت ويازو إلا تلياجو إلا الله تعالى الله إلا يجن يشاكين الكنبر يشاكين الوطمد إنيان لما كفافل عندنا تاجنا لما بتن بتلا يقطع يجيمت علينا الشيطان الله شيطانا كإجراتين بتاج كركت أدرجو يتعلن ملكو تاوي بهنو قالو القرآن عندو كإجراتين بتاج يدرجلن شيطان كذا عندنا تاجنا نتعلق عندنا ما ماشنا تاجنا أنا كرال الحمد لله ثم الحمد لله أون ما عندنا ما ماشنا عندنا تاجنا الله كن شيطان من قدوني التكمة أكشون بتحلي أي سبتو تجينا بانت عمرنا بانت أوقات لك إنه شيطان أنت اللي ما طال لنينا ده الحمد لله وند ما ماتوا كارجين إيه تما ماتوا كدرجين بزي بالتو لي سبع سبعن أقيدان بزي بالتو لي سبع سبعن توحيدنا بزي بك بزي توحيد بالتو لي سبع سبعن سنة أشن إيه نتزنكو وآخر دوانا الحمد لله رب العالمين والسلام عليكم ورحمة الله وتعالى وبركاته يا جماعة الخير جزاكم الله خير الجزاء may Allah سبحانه وتعالى reward you the best of Jannah فردوس العالم Mike Free السلام عليكم ورحمة الله تعالى وبركاته يا جماعة السلام عليكم ورحمة الله وبركاته ما شاء الله جزاك الله خير طول الله عمرك أستاذ من أطورو تمرتني السماركا انديت أدرقان بدين الإسلام ويخوانو في الله انديت موارد اندال لبن كدينو أنصار انديت اندمي تاية لأيو حديثوشن ተቃቅሰ አስተምርህናል እና በጣም መሰረታዊና ገንቢ የሆኑ ትምህርቶች ነበሩና አላህ ስብሓነ ወተዓላ ኸይር ጀዛህን በጀና ይወፍቅህ። አላህ ስብሓነ ወተዓላ በጀነት አልፊርደውስ ይበሽርህ። ከረሱል ሐውድ ከሚጠጡት ያለ ሂሳብ ወደ ጀነት ከሚገቡት ውስጥ አንዱ ያድርግህ እና ያ ጀማ ጀዛኩሙላህ ኸይር። ምናልባት መብራራት ያለባቸው ጥያቄዎች ካሏችሁ ወይ ደግሞ ሀሳብ መስጠት ካለባችሁ በደርሱ ዙሪያ እስኪ እጃችሁን አውጡና ወይ ጠይቁ፣ አለበለዚያ ደግሞ ዙሪያ ሀሳብ መሰንዘር ከፈለጋችሁ እጅ አውጡ። አለበለዚያ ደግሞ ያው ኡስታዛችንን ባስተማረው ጀዛከላ ኸይር ለማለት ከፈለጋችሁ እጃችሁን አውጡ ኢንሻአላህ። የለው እህታችን የለው የኔን ነው ይደገም ወይስ? ወአለይኩም ሰላም ወረህመቱላሂ ወበረካቱ። ሐሰናት እህታችን ዌልካም። የለው ጋር የኔን ነው ይደገም ያልሽ ወይስ የኡስታዝን? የኡስታዝ ሳማራይዝ አድርጎታል ኢንሻአላህ። አውዲዮውን ማዳመጥ ትችያለሽ። ካልሆነ ደግሞ ያው የቀዱ እህቶቻችን ካሉ ከነሱ መቀበልም ትችያለሽ። እኔ አይደለሁም ግን ያው የቀዱት ካሉ እንጠይቃቸዋለን ኢንሻአላህ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ከዋጅ እና ኡስታዙን ያስተማረን እንግዲህ በ ሙስሊም ኤንድ ሂዝ ብራዘርስ የሚል ነው። ወአለይኩም ሰላም ሀቄ ወረህመቱላሂ ወበረካቱ። እና ምንድን ነው ኢኽዋኑ ፊላህ በአላህ ገመድ መተሳሰር ምን ሊመስል እንደሚችል የተለያዩ ሀዲሶችን ጠቃቅሶ ከአላህ ስብሓነ ወተዓላም እንደዚሁ ጠቃቅሶ ሰፊ የሆነ ፖይንቶችን አስጨብጦናል እና ኢንሻአላህ ጥያቄዎች አሏችሁ ወይ ደግሞ ሀሳብ ማካፈል የምትፈልጉ እጃችሁን አውጡ ኢንሻአላህ። እጃችሁን አውጡና ጥያቄዎች ካሏችሁ ጠይቁ። ወንድማችን ማልኮም ኤክስ አለ? ወንድማችን ማልኮም ኤክስ። ወአለይኩም ሰላም ወረህመቱላህ ወበረካቱ። ኡሙኒያና ኡሙል አቢዲን ዌልካም፣ እንኳን ደህና መጣችሁ። አይ ቲንክ ገብቶናል ማለት ነው ሁላችንም። ግን አንዳንዴ ከገባንም ሀሳቦችን መስጠትም ጥሩ ነው። እንደገባን ማሳየት ማሰማት ለውሳዝ ወያኪው ሙላቢዲን እንደዛ ቢደረግ ጥሩ ነው ባይ ነኝ። እና እንግዲህ ኡስታዝ ካስተማረን ውስጥ አይ ዶንት ቲንክ ሂ ኢዝ ፌር ቱ አስክ ኡስታዝ ቱ ሪፒት ሂዝ ደርስ። የስ የስ አቡአዩ ሳመራይዝ ባጭሩ በመጠኑ ነበር የፈለገችው። ግን ያው እሱም ቢሆን ኢንሻአላህ አውዲዮ ስላለ አውዲዮን ያመለጣችሁ እህት ወንድሞች፣ በድጋሚ ዛሬ የተማርነው ስለ ሙስሊምና ሂዝ ብራዘርስ ኦር ደግሞ ሲስተርስ። ኡስታዝማ አለ ግን ደርሱ አልቋል። ጥያቄ አዎ እኮ ጥያቄ እኮ ነበር እስካሁን እኮ ጥያቄ ያላችሁ ጠይቁ እያልኩ ነበር። ማሻአላህ እጅሽን አውጪና ኡኽቱና ኡሙ ነዋዝ አይ ቲንክ ስለ ኢኽዋኑ ፊላህ ወንድም እህቶች በአላህ ገመድ ውስጥ እንዴት እንደምንተሳሰር ዋሌይኩም ሰላም ወረህመቱላሂ ወበረካቱ። ቦርን ዛሬ ብቻ አይደለም የሰማ ነው፣ እርስ በርስ መዋደድ እንዳለብን እናውቃለን አይደል እንዴ? ስለዚህ ቀድሞም ቢሆን የሚመላለስብን ጥያቄዎች ሊኖሩ ይችላሉ፣ ኦር ማወቅ እንፈልግ ይሆናል። ስለዚህ ጠይቁ፣ እጅ አውጡና እህታችን ኡሙ ነዋዝ ብቻ ሳትሆን ሁላችንም እጃችንን እናውጣና እንጠይቅ። ኢኽዋኑ ፊላህ ለአላህ ሲባል መዋደድ፣ እህቶች ወንድሞች ከዲን አንጻር ያለው ተገልጾልናል እና የሚሰማንን ነገር ኢንሻአላህ እንጠይቅ። እና እህታችን ኡሙ ነዋዝ ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀዛኩሙላህ ኡስታዝ ኻሊድ ክብሮ ማሻአላህ፣ አላህ ይጨምርልህ፣ አላህ ይወደድ። ዛሬ ካስተማርኩ መጠየቅ ፈልገው ሁሉ ጊዜ የሚሰማኝ ነገር አለ። ይኸው ምንድን ነው? ለአላህ ብለን ሰዎችን አሁን ለምሳሌ አንድ ሰውን ለአላህ ብዬ ወድጃት ያቸቴ ከልቤ እንደወደድኳት እነግራታለሁ ማለት ነው። አሁን ባስተማርከው መሰረት አልሐምዱሊላህ በምን ነግሬያት ከልቤ እንደምወዳት ከነገርኳት በኋላ ያች ልጅ ግን መታ በሌላ ማለት እኔ ባል አሁን ከልብ ነው መወዳት ያው ለአላህ ብዬ እስኮድርኳት ድረስ ኦፕን ነኝ ማለት ነው። ልጅ ልጅ በዚህ ሰዓት ባልጠበቅኩት መንገድ መታ በደካማ ጎኔ ብታጠቃኝ አሁንም እየወደድኳት መጠቃት አለብኝ ማለት ነው ለአላህ ስል ወይስ ምን ማድረግ አለብኝ? ይሄ ሁሉ ጊዜ የሚፈታተነኝ ጥያቄ ነው እና ፕሊስ ከቻልክ መልስ ብትሰጠኝ። ጀዛኩሙላህ ሰላሙ አለይኩም ወረህመቱላሂ ወተዓላ ወበረካቱ። እህታችን ኡሙ ነዋዝ ማሻአላህ በጣም ቆንጆ ጥያቄ ነው ያነሳሽው፣ ጀዛኪላህ። ይሄ ብዙ ጊዜ የሚመላለስ ነው፣ በአንቺ ብቻ ሳይሆን በብዙ ወንድሞች በብዙ እህቶች መካከል የሚፈጠር ነገር ነው። ለአላህ ብለሽ ወደሻት፣ ለአላህ ብለሽ ቀርበሻት፣ ለአላህ ብለሽ እንደምትወጃት ነግረሻት፣ ኢስላማዊ እህትን ማማቾችን ለመመሰረት አስበሽ ጀምረሻል። አላህ ንያሽን እስከ መጨረሻው ድረስ ያሳካልሽ። ማሻአላህ በጣም ደስ የሚል። በዚህ ሂደት ውስጥ ግን የሚፈጠሩ ነገር አለ። እንግዲህ ሰው ተገልጾ የሚነበብ መጽሐፍ አይደለም። ሰው የሚባለው ፍጡር ኢዝ ኮምፕሊኬትድ ማሽን፣ በጣም ኮምፕሊኬትድ የሆነ ማሽን። አጥነተሽ አንብበሽ ገልጸሽ ገልጸሽ ገልጸሽ ገልጠ ገልጠ የምታነበውና የሚያልቅ ይሄ ነው ብለህ የምትገልጸው አይደለም የሰው ልጅ። ነገር ሲከሰቱ ምንድን ነው ቅድም ያልኩት ሀዲስ ይመጣል። ምን የሚለው a believer is a mirror of a believer ወይም መስፋወቱ ነው when he has done faults he corrected አንድ ሙሚን ለሌላኛው ሙሚን ነው መስታወቱ ነው። ሲሳሳት ያርመዋል ያስተካክለዋል። ሲሳሳት ያርመዋል ያስተካክለዋል። ስለዚህ በተሳሳተ አዝሮ በተሳሳተ አስተሳሰብ አንቺ ለመጉዳት ብታስብና ብትነሳ አንቺ አላህ ብለሽ እየወለድሽ እንጃሽን አስተካክለሽ ሄደሽ ግን እሷ ካንቺ ተቃራኒ ሆና ብትገኝ ቀርባሽ ግን ልቧን ሳሰጠሽ አካሏን ብቻ አቅርባ ለመጉዳት እንደምታስብና እንን አንቺ ካወቅሽበትና ከደረሽበት ዘንድ አይደለም ጥርጣሬ አይደለም ቀደም ብለናል avoid suspicion ጥርጣሬን አስወግዱ for suspicion is the worst one suspicion የሚባለው ይሄ ጥርጣሬ የሚባለው ከባድ የሆነ ቅጥፈት ነው ብለዋል ነብይ ሰለላሁ ዐለይሂ ወሰለም ቁርአንም ሱረቱ ሁጅራት አራፍ 49 ወደ 11 ላይ you know suspicion is part of sin ጥርጣሬ የኃጢአት ከፊል ውጤት ነው ከፊል ነው ብለዋል ቁርአን ይሄን መጠንቀቅ አለብን ነገር ግን for surely ከጥርጣሬ ማሻገር እውን ተገኝቶ ከሆነ አንደኛ ልትመክራት ልታስተምራት ልትገጫት ይገባል የማፍቀርሽና የመውደድሽ መገለጫውና መታየው መንገድ ስትሳሳት ማረምሽ ነው ስለዚህ ዑመር ኢብኑ ኸጣብ ምን ብለዋል may Allah grant mercy the one who gives my faults as a gift ስህተቶችን እንደ ስጦታ አድርጎ የሚረግሰኝ አላህ ይዘንለት ብለዋል ምክንያቱም ስህተቱ ካልተነገረ የጀነት መንገድ መግቢያው እኮ እየጠፋበት ነው ስለዚህ እህትሽ አንቺን ካላፈቀረችና ካልወደደች ለአላህ ብላ ጀነትን አታገኝም ብለዋል ነብዩ አለይሂ ሰላቱ ወሰለም እስካላመናችሁ ድረስ እስካልተወደዳችሁ ድረስ አላመናችሁም ብለዋል ስለዚህ ካልተወደዳችሁ እምነት ስለሌለ ይሄ የእምነት መገለጫ ስላልሆነ ልታስተምራት ልትገጽቻት ልትመክራት ይገባል መክረሻት ገጽታታች ብዙ ጊዜ በሰውም ታስመክራታለች እንዲህ ካለችና በዛው ባህሪ ላይ የምትዘወትር ከሆነ ለአላህ ብለሽ እንደወደድሻት ለአላህ ብለሽ ትለያታለሽ ማለት ለአላህ ብለሽ እንደወደድሻት ለአላህ ብለሽ ትለያታለሽ ለምን ተግባሯ የኢማን ተግባር ሳይሆን ተግባሯ የንፍቅና ተግባር ነውና ስለዚህ የአላህ ባሮች ደግሞ ከሙናፊቆች ጋር ሳይሆን ከአማኞች ጋር ነው የሚወዳጁት والله تعالى اعلم مايك فري السلام عليكم ورحمه الله وبركاته سمعلو انيم طياقي عليين جن كدرسو غا تنش اي هيدم جن ብራደር ኻሊድ ክብሮምን በማግኘቴ በጣም ደስ ብሎኛል በጣም ስፈልገው ነበርና መጠየቅ የምችል ከሆነ ብዬ ነው እጠይቃለሁ ግን ከተቻለ ትመልስልኛለህ ካልተቻለም እንግዲህ መንገዱን ትነግረኛለህ አንድ ወንድም አለኝ አዲስ አበባ ነው የሚኖረውና እየተወያየን ነበር እስልምናን በተመለከተ ያው እስላም ነኝ ይላል ግን እንተናችን ግን አስተያየታችን ለእስልምና ያለን አስተያየት በጣም የተለያየ ነውና በዛ የተነሳ አሁን አክራሪ ነሽ ምናምን ብሎ በዛ የተነሳ ነው ዲስከሽን የጀመርነውና አሁን ጥያቄው ምንድነው ሐዲስን አይፈልግም ስለ ሐዲስ መስማት አይፈልግም ማለት ነብያችንን ያምናል በደንብ አድርጎ ያምናል ግን ቁርአንን ብቻ ነው አሁን እንደ ኤቪደንስ አድርጎ ሊወስድ የፈለገው እና በዚህ የተነሳ ነውና አሁን ምንድነው ያለው ብዙ ጊዜ አልኢምራን ላይ ቁጥሮችን ጠቀሰልኝ ክርስቲያኖችም ጁዎችም ሙስሊሞችም as long as we believe in God and believe in the last day and do good righteous things እና heaven እንገባለን ሁላችንም ይላልና ሱረቱል ኢምራን ላይ 3 ቁጥር 113 199 እንደዚህ ብዙ አይነቶችን ገለጸልኝና እንዴት ነው ይሄንን ነገር ማለት ሱ ይፈልጋል ሰው አሁን አንተ አዲስ አበባ ብትሆን ኖሮ በጣም ማግኘት ይፈልግ ነበር ለመወያየት እና ሰምቻለሁኝ ኢትዮጵያ ውስጥ እንደሌለ መንገዱን ወይ ሌላ ሰው ለማገናኘት መንገዱንም ትነግረኛለህ በእግረ መንገድህ ደግሞ ለኔም ትንሽ ጠቆም ብታረገኝ ብዬ ነው ከተቻለ ጀዛኩሙላህ ኸይረን ሰላም አለይኩም ወራህመቱላሂ ወበረካቱ ማይክሩ السلام عليكم ورحمة الله وتعالى وبركاته ጀዛኪላህ ታችን በጣም እናመሰግናለን። ጥያቄው ከተነሳ ላይቀር መመለስ መቻል አለበት ብዬ አስባለሁ። ለጥርጣሬ በርም እንዳይከፍት ንጹህ የሆነውን የኢስላምን አስተምሮት መግለጽ ከሁላችንም የሚጠበቅ ኃላፊነት ነው። ከዛ አንጻር እንደዚህ የሚሉ ሰዎች እኔም ኢትዮጵያ በነበርኩበት ወቅት ገጥሞኛል። ወንድሞች ተከራክረውት ሐዲስን ሳይሆን ቁርአንን ብቻ ነው የሚቀበለው ብለውን ቁርአንን ብቻ ነው የሚቀበለውና ቁርአኒ ተብለው ይጠራሉ ወይም ቁርአኒዝም ይባላሉ። ሐዲስን አይከተሉም፣ ነብዩ ሰለላሁ ዐለይሂ ወሰለምን ይቀበላሉ በመልእክተኝነት፣ ግን እሳቸው የተናገሯቸውን ንግግር አይቀበሉም፣ ቁርአንን ብቻ ነው የህይወት መመሪያ አድርገው የሚቀበሉ ተብለው ነገሩኝና እስቲ እንወያይ ብለው ወሰዱኝ። እነሱ ተወያይቷቸዋል ከዚህ በፊት እና አንዋር መስጊድ አካባቢ ነበር። ትልቅ ሰው ነው፣ በእድሜው ገፋለ ነው፣ አባት ይሆናል ለእኔ እና ውይይት ጀመርን። ለምንድን ነው ይሄን የማትቀበለው? ሐዲሶችን የማትቀበልበት ምክንያት ምንድን ነው አልኩኝ። በቀጥታ እኔ መልስ ከመስጠት ይልቅ እሱ ከሚናገረው ነገር ተነስቼ መልስ ብሰጥ ይቀላል አልኩና፣ ቁርአንን ብቻ ትቀበላለህ፣ ሐዲስን አትቀበልም። ሐዲስን የማትቀበልበት ምክንያቱ ምንድን ነው አልኩ እና ምን ብሎ መለሰልኝ፣ የመጀመሪያው ሐዲስ አላህን አላዋቂ አድርጎ ያቀርበዋል አለኝ። ምን ማለት ነው አላህን አላዋቂ አድርጎ ያቀርበዋል ስለው፣ ለምሳሌ የሰላትን ጉዳይ ተመልከት አለኝ። የሰላትን ጉዳይ ተመልከት፣ ነቢዩ ዓለይሂ ሰላቱ ወሰላም ሰላትን ይዘው ሲመጡ ጌታቸው አላህ መጀመሪያ 50 ሰላት ነበር የሰጣቸው። 50 ሰላትን ከተቀበሉ በኋላ ሲመለሱ ሙሳን አግኝተው ህዝቦች አይችሉም 50 ሰላት ሂድ አስቀነሳሉ። ከዛ ሄዶ 10 ተቀነሰላቸው። 40 ይዘው ሲመጡ አሁንም ሙሳ አገኛቸው ዓለይሂ ሰላም። 40 እኮ ነው ተሰጠኝ ሲሉት ነው አሁንም ህዝቦች አይችሉም ሂድ አስቀነሳሉ። ነቢዩ ሰለላሁ ዐለይሂ ወሰለም ሄደው ጌታቸውን ለመኑ ቀነሰላቸው 30 ሆነ፣ መጨረሻ ላይ 5 ሆነ። ይሄ የሚያሳየው አላህ አስቀድሞ ለዚህ ኡማ 5 ወቅት የሰላት ሰላትን 5 ወቅት አድርጎ መስገድን መጀመር አስቀድሞ አያቅም ነበር ወይ? ሙሳ አለይሂ ሰላም ሂድ እያሉ ነቢዩ ሰለላሁ ዐለይሂ ወሰለም ሲመላለሱ አላህ መጨረሻ ላይ 5 የሚሰጠው ምን ማለት ነው ይሄ አለ። ይሄ አላዋቂ አድርጎ አላህን ይገልጸዋል አለ። እርግጠኛ ነኝ ይሄ አላህን አላዋቂ አድርጎ ይገልጸዋል አልኩት። አዎ አለ። ኦኬ፣ ስለዚህ አላህን መልሰው መላልሰው ሄደው ነብዩ ሰለላሁ ዐለይሂ ወሰለም መጠየቃቸውና መቀነሱ ይሄንን የሚጠቁም ነው አልኩት። አዎ አለ። ኦኬ፣ ሌላ ምን መረጃ አለ አልኩት። ሌላው ደግሞ አንድ ሐዲስ አለ አለ። ምን የሚል ሐዲስ? መላእክቶች በምድር ላይ የሚተገበረውን ተግባር ያውቃሉ። ሙስሊሞች ቁርአን ሲቀሩ ሲዘክሩ አላህን ሲያውሱ በመስጂድ ውስጥ ያገኙና ከዛ በኋላ ወደ አላህ ዘንድ ሄደው አላህ ጥያቄ ጠይቃቸዋል፣ ባሮች ምን እያደረጉ ነው ብሎ። ከዛ መላእክቶቹም አላህ የጠየቃቸውን ጥያቄዎች ሙስሊሞች ቁርአን ሲቀሩ እንዳገኟቸው፣ ስለ አላህ ሲተዋወሱ፣ ስለ ጀነት ጉዳይ ሲያወሩ እንደነበረ ይገልጻሉ። ስለ ጥያቄ የጠይቀው አስቀድሞ አያውቅም ወይ አለ። ይኸው ለሐዲስ እንዲህ ነው የሚያደርገው ብሎ አቀረበልኝ። እሺ ጥሩ፣ አንተ ያልከው ቋንቋ አንተ ቁርአን ነው የምትቀበለው፣ የህይወት መመሪያ ቁርአን ነው። ቁርአን እንከን አለበት ብለህ ታስባለህ አልኩት። ቁርአንማ እንከን የለሽ መጽሐፍ፣ ጥርት ያለ ንጹህ መጽሐፍ ነው አለ። ጥሩ እሺ፣ እንደዛ ከሆነ ቁርአን በሱረቱ ጣሃ ምዕራፍ 20 ላይ ለሙሳ አለይሂ ሰላም በትራቸውን አላህ ምን ይላቸዋል? በእጅ ያዝከው ምንድን ነው ብሎ ይጠይቃቸዋል። አስተውሉ፣ አላህ ምን ብሎ ይጠይቃቸዋል? ሙሳ አለይሂ ሰላምን በእጅ ያዝከው ምንድን ነው? ይሄ ጥያቄ ነው አይደል አልኩት። አዎ አለኝ። ታዲያ አላህ አስቀድሞ አያውቅም እንዴ እንጨት እንደያዙ ለምን ብለው የሚጠይቃቸው አልኩት። ይሄማ ያገላለጽ ስልት ነው አለኝ። ይሄ ያገላለጽ ስልት ከሆነ ታዲያ ሐዲሱን ለመቀበል ምንድን ነው አንተ የሚያዳግትህ ነገር አልኩት። ወላሂ ምላሽ መስጠት አልቻለም። ዝም ምን ያለኝ ጸጥ ነው ያለኝ ወዲያውኑ። ስለዚህ አንድ ነገር ተረዳው ማለት ነው፣ ይሄ ከእውቀት ማነስ የመነጨ ንግግር ነው ወይም ደግሞ ሆን ብሎ ለጥሜት መሄድ ነው እንጂ አላህ ሙሳ አለይሂ ሰላምን የያዘውን በትር አይደለም። በሙሳ አለይሂ ሰላም ልቦና ውስጥ የሚመላለሰውን ድብቁን ሚስጥር እንኳን ያውቃል። ጌታችን በሱረቱ ሙልክ ምዕራፍ 67 ቁጥር 13 ላይ ድምጻችሁን መስጥሩት፣ ዓለምም ጮክ አድርጉት፣ አላህ በልቦናችሁ ውስጥ የዳበቃችሁትን ድብቁን ሚስጥር እንኳን ያውቃል። ይህንን ነው የሚያስቀምጠው። እና መጨረሻ ላይ ግን የተስማማ ምንድን ነው የተነጋገርነው፣ ብዙ ተከራከርን፣ ብዙ ተያየን፣ ያቀረብኩበት ማስረጃዎች ሁሉ ከአቅሙ በላይ ሲሆን አንተ ልጅ ነህ ቀስ ብለህ ብታድግ ጥሩ ነው አለኝ። መጨረሻ ላይ አሚን አላህ ያሳድገኝ ብዬ ተለያየን እላቸዋለሁ። አላ ኩል ሀል ግን ቁርአን ሱረቱ ኒሳ ምዕራፍ 4 ቁጥር 59 ላይ በማንኛውም ጉዳይ ላይ ብትከራከሩ ይላል። ቁጥር 49 ላይ ሱረቱ ኒሳ ምዕራፍ 4 ቁጥር 59 አፏ 59ኛው ምዕራፍ ላይ እናንተ ያመናችሁ ሆይ አላህን ተገዙ፣ መልእክተኛውንም ከእናንተ የስልጣን ባለቤቶችን ታዘዙ። በማንኛውም ነገር ብትከራከሩ በአላህና በመጨረሻ ቀን የምታምኑ ብትሆኑ የተከራከራችሁበትን ነገር ወደ መልእክተኛው መልሱት፣ ይህ የተሻለ መጨረሻውም ያማረ ነው ይላል። አሁን በአንድ ጉዳይ ላይ ሙስሊሞች ቢወያዩ ቢከራከሩ ወደ ማን መልሱት አለ? ወደ አላህና መልእክተኛ። ወደ አላህ ማለት ወደ አላህ መልኮታዊ ቃል ንጹሁ የጠራው ያልተበረዘው ያልተቀለዘው ቅዱሱን ቃል ቁርአን ማለት ነው። ሁለተኛው ወደ መልእክተኛው አሁን አለይሂ ሰላቱ ወሰለም በህይወት የለም። ወደሳቸው ታሪክ፣ ወደሳቸው አስተምሮት፣ ወደሳቸው ንግግር፣ ወደሳቸው ሱና ተመለሱ ማለትን የሚያሲዝ ነው። ኦቤይ አላህ ኦቤይ ዘ ሜሴንጀር አላህን እና መልእክተኛው ታዘዙ የሚል ብዙ የቁርአን አንቀጾች አለን። ሌላው አይሁዶችን ክርስቲያኖችን ሙስሊሞችን ካመኑ ምናምን የሚል ነገር ተነስቷል። አሁንም ቢሆን አይሁድም ይሁን ክርስቲያንም ይሁን ቡድም ይሁን ህንዱም ይሁን ምንም አይነት እምነት ይኖረው ሙስሊሞች በሚያምኑት አቂዳ ሙስሊሞች በሚያምኑት እምነት ካመነ በአላህ ካመነ በመልእክተኞች ካመነ በመለኮታዊ መጻሕፍት ካመነ እንዲሁም በትንሣኤ ቀን ካመነና በመላእክት ካመነ በቀዳሚው ቀብር ካመነ የጀነት ነው የሚገባው። ምንም ጥርጥር የለውም ሙስሊም ስለሚሆን ማለት ነው። ስለዚህ መስፈርት ተቀምጧል ማለት ነው እንጂ አይሁድ ክርስቲያን ምናምን ጀነት ይገባል ምን ማለት ነው? ሱረቱ ማይዳ ምዕራፍ 5 ቁጥር 72 ላይ ለቀድ ከፈረ الذين قالوا ያለ ክደዋሉ እኮ እነዛ ያሉት እያለ እኮ ነው አላህ ኢሳ ብን መርየምን የመርየም ልጅ አልመሲህ ኢሳን አላህ ነው ያሉ ለቀድ ከፈረ الذين قالوا በትክክል አላህ ፈንጣር ከፍረዋሉ ክደዋሉ ብለው ሱረቱ ማይዳ ምዕራፍ 5 ቁጥር 75 ላይ እንዳስቀመጠው ማለት ነው። እና ምንድነው በቀጠሉ ለማየት የተፈለገው በአላህ አለኝነት ለብቻነት በተውሂድ ካመኑ ነው እንጂ የሚለው እንዲሁ አይሁድ ወይ ክርስቲያን በመሆናቸው ማለት አይደለም ነው መልእክቱ። አላኩል ያህል መንፈሱ ለማለት የተፈለገው ይሄንን ነው። እና ቁርአንንም ሐዲስንም እውነተኛ ትክክለኛው የጠራው ሙስሊም የሚከተለው ይሄንን ነው። የነብዩ አለይሂ ሰላቱ ወሰለም ነብይ እሺ ታዲያ ሰላት እንዴት ይሸግዳሉ? አሁን ቁርአን ሱረቱ ኒሳ ምዕራፍ 4 አንቀጽ 103 ላይ ሰላት በሙሚኖች ላይ በሰዓት የተገደበች ናት ይላል። ታዲያ ሰላት እንዴት ይሰግዳሉ? አሁን ያ ሰው በቀን 50 ነው የሚሰግደው ከኔ ጋር የተዋየ በቀን 50 ሰግዳለሁ ብሎኛል። አስተጋገዱ እኛ እንደምንሰግደው ነው የሚሰግደው። እንደኛ የሚሰግድ ከሆነ እኛ የምንሰግደው አይነት ያስተጋገድ ሰርቲፊኬት ነው ያ። ወደ ቡኻሪ ላይ ሊሄድ ነው። ቡኻሪ ደግሞ ምን ያገኛል? ቮሊዩም 1 ያዲስ ቁጥር 602 ላይ pray as you have seen me while I pray እኔ እንደምሰግድ አይታችሁ ስገዱ ብሏል ነብዩ አለይሂ ሰላቱ ወሰለም። ስለዚህ አስተጋገደ ስልቱንና መንገዱን ሁሉ የተማርነው ከተወዳጁ ነብያችን አለይሂ ሰላቱ ወሰለም እንጂ ቁርአን ውስጥ ይሄን ያህል ስገዱ በእንደዚህ አይነት አቅጣጫ በእንደዚህ አይነት አቋም ስገዱ ብሎ የሚያሳይበት መንገድ የለም። ሰላትን ስገዱ አለ፣ አቅጣጫውን ጠቆመ ወዴት እንደምንሰግድ። በቃ በቃ ስለ ሥርዓቱ አልነገረንም። ውዱእ እንዴት አድርገው ነው የሚሰግዱት ታዲያ? አላኩል አህል ይሄ ከእስልምና አስተምሮት እጅጉን የራቀ አስተሳሰብ ነው። እኛ ሙስሊሞች ቁርአንና ሐዲስን የህይወት መመሪያችን ናቸው። ቁርአንና ሐዲስን ይዘን እንሄዳለን። ሐዲስ ቁርአንን የሚተነተንበት አንዱ የነብዩ አለይሂ ሰላቱ ወሰለም ተጨባጭ ህይወት ነው። ወላሁ አለም ማይክሪ السلام عليكم ورحمة الله تعالى وبركاته جماعة جزاك الله خير استاذنا مالكم من جهنا وطا جهنا وطا قدمكم ستارة على نبركم قدم ستارة على نبركم جهنا وطا اخونا مالكم انا جزاك الله خير استاذنا اهتاچن امونيا قدم ودزي ود بالتوك وندماچنم بتامطاو بلن نبر كونكشن ايسرام بلا نبرنا ባለው አጋጣሚ ግን በቴሌፎን ወአለይኩም ሰላም ወራህመቱላሂ ወበረካቱ ሰምራ ባለው አጋጣሚ ወደዚህ የሚመጣበትን አይነት ኦር ደግሞ ካልተቻለ በሌላ መልኩ በቴሌፎንም የሚነጋገሩበትን አይነት ሚንስ ብትፈጥሪ ጥሩ ነው። ኖር ያው እንዲነጋገሩና እንዲያስተምረው ማለት ነው። እና ወጀዛክለር ጥሩ ጥያቄ ነው የጠየቅሽው እና ይሄንን አሰላልፊ ማለት ነው እና ይሄን ለማለት ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ እና እጃችሁን አውጡ ያ ጀማ ጥያቄ ጠይቁ። አሁን አመልኮን ማይክ ፍሪ ወንድም። አሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ። አንድ ትንሽ ጥያቄ ያለችኝ እና ኢንሻአላህ እስኪ ከተቻለ መልሷን ኢንሻአላህ። ምንድን ነው ጥያቄው? ስለ ወንድማማችነት ባስተማርከው ማሻአላህ፣ በጣም በጣም ደስ የሚል ትምህርት ነበር። አላህ ይጨምር ኡስታዝ። እና ጥያቄ ምን መሰለ፣ ብዙ ቦታ ላይ ብዙ ወንድሞቻችንን ስናያቸው ማሻአላህ ሱና አድርጎ በቃ በነቢዩ አለይሂ ሰላም መንገድ የሚሄዱ ወንድሞቻችንን ስናያቸው በጣም ደስ እያለን እነሱን ብዙ ለመጠጋት እንሞክራለን። እና እነሱ አንዳንድ ያው በኔ አደም አኽላ ያው ሰው የሰው ልጅ ስለሆኑ አንዳንድ ስህተቶችን ሲሰሩ እናያለን። ለምሳሌ ይሄ ነው ባልልም እንደው ጺም አሳድጎ እንዲህ ሱና ለብሶ እንዴት ይሄንን ወንጀል ይሰራል በማለት እንደኔ የመሰለ ጃሂሉ ሰው ተናዶ ሁለተኛ እሱን ሰውዬ አይጠጋውም። ግን አንተ ስትጠጋው ለአላህ ብለህ ነው የምትጠጋው፣ በቃ ደስ እያለ ስለምትወደው። ኢቭን ዶ መንገድ ላይ እንኳን ለካፊ እንኳን ብትሆን ያኛውን ሰውዬ ስታይ በጣም ሪስፔክት ነው የምታደርገው፣ ሱናውን በለበሰና የሱናውን መንገድ ስለሚከተል። ግን አንዳንድ ቦታ ላይ ትልቅ ወንጀል ሰርቶ ስታየው ይሄንን ሰውዬ እንዴት ብለህ ነው እንደ ወንድምነት የምታየው? እና አንዳንድ ቦታ ላይ ወላሂ ብዙ ቦታ ላይ ይሄንን ነገር ስለማይ ምንድን ነው መልሱ እያልኩኝ ራሴን ብዙ ጊዜ እጠይቃለሁኝ። እና እስታድ እስቲ በዚህ ነገር እንሻላህ መልሱን እስቲ ካለህ መልሱን ስጠኝ። እና ጀዛኩላህ ኸይር ወሰላሙ አለይኩም ወረሕመቱላሂ። ኤክስፕላኔሽን እኮ እስታድ ያደርገዋል እንሻላህ። ሰላሙ አለይኩም ማይክ ፍሪ። ሰላሙ አለይኩም ወረሕመቱላሂ ወተዓላ ወበረካቱ። ዋልኩም ኤክስ ወንድማችን፣ ጀዛኩላሁ ኸይረን። ጥያቄው በጣም ቆንጆ ጥያቄ ነው ማሻአላህ። አንድ ነገር በግልጽ አሁንም መድገምም መደጋገም እንፈልጋለሁ። ቁርአን በሱረቱ ሁጅራት ምዕራፍ 49 ቁጥር 10 ላይ the believers are the single brotherhood ሙእሚኖች ወንድማማቾች ናቸው ይላል። እምነታችን፣ አቂዳችን፣ ተውሂዳችን፣ አላህን ማመናችን፣ ነብዩ አለይሂ ሰላቱ ወሰለምን መከተላችን አንድ አድርጎናል፣ ወንድማማቾች አድርጎናል። ከየትኛውም ወንድም ከየትኛውም እህት የተለየ አመለካከት መጥቶ አንዳንድ ጊዜ ከበድ ያለና መቻል የሚያቀተን ነገርን ቢሰራ አንድ ነገር በግልጽ መንገራችሁ ወንድምነታቸውን እህትነቷን መፋቅ አትችልም። ለዚህ ደግሞ ትልቁ ምሳሌ አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ነው። አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ was very very smart man والله يا አሊን ታሪክ ብታነቡ አሊ በጣም ስማርት ሰው ነበሩ፣ እጅግ በጣም ስማርት ሰው ከኹዋርጅ በሚዋጉበት ወቅት ከማዕውያን ጋር በሚዋጉበት ወቅት ምንድን ነው ያሉት? እነሱ ስለ እነሱ ሲጠየቁ ካፊዎች ናቸው ወይ ካዲዎች ናቸው ወይ ሲባሉ ላ እነዚህ በእኛ እነዚህ ወንድሞቻችን ናቸው፣ በእኛ ላይ ድንበርን ወሰንን የጣሱ ነው ያሉት። በእኛ ላይ ድንበርን ወሰንን የጣሱ ወንድሞቻችን ናቸው። እየተጋደሏቸው ልብ በል እየተጋደሏቸው እኮ ነው፣ እየተዋጉ እኮ ነው። ግን በእኛ ላይ ወሰንን ያለፉ ድንበርን የጣሱ ወንድሞቻችን ናቸው። ይሄ ነው በቃ። ሙስሊም ጦርነት ላይ ሆኖ እንኳን እየተዋጋ እንኳን ወንድማማቾች፣ ምንም ጥርጥር የለም ወንድምነታቸው ሊፋቅ አይገባም። ነገር ግን ያለ መሰልቸት ማስተማር፣ ያለ መሰልቸት መምከር፣ ካልቻልክስ ካልቻልክ ራቅ በቃ ከዛ ወንድም ያንን ወንድም መከራ ገሰጽ። አንተ መለወጥና መቀየር የማትችል ከሆነ አንተ ከሱ መራቅ አለብህ። በቃ ከሱ ራቀው ርቀኸዋል ማለት ግን ከልብ ፍቅ አውጥተኸዋል ማለት አይደለም። የአኼራ ወንድም ነው፣ ልታከብረው ደሙን ክብሩን ልጠብቅለት ግድ ይልሃል ግድ ይልሃል። ነገር ግን አንተ ቀርበኑ በጣም የምትቀየምበት የምትከፋበት የእሱን ባህሪ መለወጥ የማትችል ከሆነ ለአንተ መራቆ የተወደደ ነው። ራቀው መራቆ ሞት የተወደደ ነው። መራቅ ከልብ መፋቅ ግን እንዳይያያዝ ማለት ነው። እና የአኼራ ወንድማችን ነው። whatever happens ምንም ነገር ተከሰተ ማለት ነው። ይሄን እንደዚህ ነገር ለኩፍር የሚያበቃ ኩፍራዊ ተግባር እስካልፈጸመ ድረስ ኩፍራዊ ተግባር ፈጽሞ ዑለማዎች ዓሊሞች መክረውት ገሰጸውት አስተምረውት እምቢ ብሎ አሁንም በኩፍሩ መንገድ ተቀጠለ ይዛኔ ካፊር ኩፍር አለበት። ካፊር ነው። ከካፊር ጋር ምንም አይነት እንደዚህ አይነት ኢማናዊ የሆነ ግንኙነት ወይም የእምነት ግንኙነት ሊኖር አይችልም። ትራራቃለህ ማለት ነው። ያስ ካልሆነ ድረስ ማልኮሜክስ ወንድሞችህ ናቸው፣ ልታከብራቸው ይገባል። ደግሞ እኮ አንድ ነገር አስተውል ማልኮሜክስም ሆነ ሁላችሁም being good for those who are good to you wallahi doesn't make you good ለአንተ ብቻ መልካም ለሆኑ ሰዎች ለእናንተ ብቻ መልካም ለሆኑ ሰዎች መልካም ሆናችሁ እናንተ መልካም ያሰኛችሁ being compassion for those who are compassion to you doesn't make you worth compassion ለአንተ ብቻ አዛኝ ለሆኑ ሰዎች አንተ አዛኝ ሆነ ለእናንተ ብቻ አዛኝ ለሆኑ ሰዎች እናንተ አዛኝ ሆናችሁ እናንተ አዛኝ ያሰኛችሁ والله real compassion is when it is the least expected እውነተኛ እዝነት እውነተኛ መልካም ማድረግ ማለት የማይጠበቅ ነገር ላይ ማድረግ ነው በቃ እንደዛ አበሳሽቶ በጣም ብዙ ነገሮችን አድርጎ ግን ለአላህ ብለህ ታልፈዋል ታስተምሯል ተነግሯል ታዝንለታል እንደውም ሱና ልከተላል ብሎ ከሱና የሚጻረሩ ተግባሮችን ሲተገበር ካለማወቅ የመነጨ ነው ብለህ ልታስተምረው ይገባል ምን ይላል መሰለ ማልኮም ኤክስ ወራ ስነ ኒክሌም በማልኮም ኤክስ ምሳሌ ልስጥ ማልኮም ኤክስ ምን ይናገራል መሰለ ማልኮም ኤክስ ምን ይላል አንድ ሰው ስህተት ሲፈጽም ስታየው ይላል ቶሎ ብለህ አትቆጣ አትበሳጭ አትናደድበት አንተ እኮ የሚፈጽመው ግለሰቡ ስህተት ስህተት መሆኑን ዛሬ አውቀህ እንጂ እኮ ትላንት ያለፍክበት ህይወት ይሆናል ይሄኔ ስለዚህ ለታስተምረው ለትገጽሰው ለትመልሰው እንጂ የሚገባው በሚያደርገው ተግባር አንጀት ይቆስራል ለሚገባው ይላል ማልኮም ኤክስ ሰማችሁ ገጠመ ደግሞ ማስረጃ ሳመጣ የሚገርመው what a coincidence ይላል ፈረንጅ ምን አይነት አጋጣሚ ነው ማለት والله اعلم الله يبلغ ያውቃ ማይክ ፍሪ السلام عليكم ورحمة الله وبركاته يا جماعة جزاك الله خير استاذنا እንደዚህ ጥያቄዎችን ስንጠይቅና ሲመለስ ብዙ ቁም ነገሮችን ይበልጥ እናዳብረው በእንደዚህ አይነት መልኩ ነውና በጣም ደስ የሚል ነው السلام عليكم ورحمة الله وبركاته علي ማይክ ለቀሃል علي እየሰማኸኝ ከሆነ አንዳንድ ሰው ማይክ ለቀሃል ኦኬ ወጣ ኮኔክሽን አጥቶት ይሆናል አብሽሩ አሰላሙ አለይኩም ያ ጀማ ሰላም ብያችኋለሁ አሁን ነው የገባሁት ያው ደርሶ አምልጦኛል ቢሆንም ግን ካሁን ቀጥሎ ያለውን ኢንሻአላህ ሰማዋለሁ ለማንኛውም አሊ ገብተህ ከሆነ አንዳንድ አሰይና ማይኩን ወሰደው ኦኬ አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ ያ ጀማ አሰላሙ አለይኩም ወራህመቱላሂ ወበረካቱ ጀዛክላህ ኸይር ኡም ኢልያስ አይ በቃ ጥያቄ ካለ በኢኽዋኑ ፊላህ ላይ ኡስታዝ ዛሬ ያስተማረን ሙስሊም ኤንድ ሂዝ ብራዘርስ በሚል ነው እንዴት አድርገን ነው እንዴት ነው ወንድምና እህት ሙስሊሞች በአላህ መንገድ ላይ የተያያዙ ሙስሊም ወንድምና እህቶች በዘር በጎሳ በዝምድና በመዋለድ እንደዛ ሳይሆን በአላህ መንገድ ላይ የተያዙ ሙስሊም ወንድምና እህቶች ያው ኖርማል እህትና ወንድሞችንም ይጨምራል እና ብቻ በአላህ መንገድ ላይ የተዋደዱ ሙስሊም ወንድምና እህቶች ምን ይመስላሉ የሚለው ነገር ለአንድ ሰዓት ያህል የተለያዩ ሐዲሶችንና ማብራሪያዎችን እየተቃቀሰ አስተምሮናል እና ጥያቄዎች ደግሞ ተጠይቀዋል አሁንም ጥያቄ በዚህ ደርስ ላይ በዚህ ቶፒክ ላይ ዛሬም ይሁን ከዚህ በፊትም በውስጣችሁ የሚመላለስ ነገር ካለ ልክ አሁን ወንድሞቻችን ማልኮም ኤክስም ጨምሮ እንደጠየቁት አይነት ነገር ማለት ነው any questions ካለ እጃችሁን አውጡና ጠይቁ ኢንሻአላህ እና እጃችሁን ጠይቁ any question ማሻአላህ ሆና ሻሚስ ማይክ ፍሪ ሌሎቻችንም እጅ እናወጣና ቀጥለን ከወንድማችን በኋላ ማይክ እንይዛለን ማለት ነው ማይክ ፍሪ السلام عليكم ورحمه الله وبركاته يا جماعه الخير جزاك الله اخونا خالد والله بتاع ده سبيل تمرتوچن متاستمرن ግን እንደዚህ አይነቶች ያሁኑ የነብያችንን አንቀበልም በቁርአን ነው እናምነው የሚሉ ሰዎች በጣም እኔ አላጋጠሙኝም በጣም ህብስ ነው በጣም የሚያስፈራ ነገር ነው እና ለእህታችን አሁን ሰው ጓደኛ ነው ሊሆን ይችላል ምን ተባለች ደግሞ እነዚህ እንዴት ነው እንደዚህ የሚሉ በቁርአን ብቻ የሚሉ ሰዎች ምን አሁን አንተ ተገናኝተሃቸዋል ምን ከውት ማለት 50 ሰራት ሰግዳሉ ከየት አምጥተው ነው ወማ ينطقوا عن الهوى بالقران لسوره النجم لا ان هو الا وحي يوحى سنت አይነት ምን አይነት አቂዳ ነው ያላቸው የነሱ እንደው ሁኔታቸው እኮ ሰው እንዲጠነቅ እንደዚህ አይነቶቹን ትምህርት አንዳንድ ጊዜ ሁኔታቸውን ብታስተምረን ጥሩ ነው። አንድ ፕሮግራም አድርጋ እንደዚህ ሰው የሚከብሱ ናቸው። አንዳንድ ብዙ እኮ ሰው ሊኖራቸው ይችላል ማለት ነው። ጀዛከላሁ ኸይር። እኔ እንደው አካሁናች ምን ሙስሊም ይባላሉ? በነቢዩ ያላመነ ሰው እንዴት በመልክትነት ወጥቶ በዚህ በኩል እስቲ የምትለው ነገር ካለ ጀዛከላሁ ኸይር። ማይክ ፍሪ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ጀዛከላሁ ኸይር አኹና ሻሚሶ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እህታችን ሐኑታ ወጠይባ ዌልካም፣ እንኳን ደህና መጣችሁ። ወንድማችን ሻሚሶ ኡስታዙና አይ ቲንክ አልነበርክም መልስ ሲሰጣት ለእህታችን በዚህ ኮስችን ላይ አልነበርክም። ባህያ ካሜራ አይፈቀድም። አልነበርክም? አይ ኡስታዝ በቂ መልስ ሰጥቷታል ብዬ ነው። በቂ መልስ ሰጥቷታል እና ያው እኛም ቢሆን እንዴት ነው ሀሳብ ልንሰጥ እንችላለን። እኛም ይሄ በጣም ሲምፕል ኮስችን ነበረ፣ ግን ያው ለወንድማችን እንድታስረዳው ተብሎ ነው ኡስታዝ መልስ የሰጠውና ድጋሚ ሀሳብ ሰጥቶበታል ወይ ደግሞ በትክክል ሁኔታውን አድሬስ አድርጓል። አሁን ሌሎች ጥያቄዎችም ቢሆኑ ምንም ችግር የለም፣ ግን የእኛን ጥያቄ የራሳችንን ጥያቄ በኢኽዋኑ ፊላህ ላይ በአላህ መንገድ ላይ ስለመተሳሰር በሚለው ብዙ ዙሪያ ደርስ ስጠን ነው ያለው። አሀ በዚህ ዙሪያ ደርስ ይሰጠን። ኦኬ ኦኬ። አይ ጥያቄ መስሎኝ ነው። ኦኬ ሀሳብ ከሆነ ማሻ አላህ። ያው ኡስታዝ ማይክ ይይዝና ያው ይነግረናል። ይሄ ጥሩ ሀሳብ ነው፣ ጥሩ ጥያቄም ነው እና ግን ያው ታይምም እንዳንሻማ ፕላስ ደግሞ የራሳችን የሆኑ ጥያቄዎችን እንድንጠይቅ ብዬ ነው እና በኢኽዋኑ ፊላህ ላይ በአላህ መንገድ ስለመተሳሰር ብዙ ጥያቄዎች ትጠይቋሉ። አንዳንድ ሰዎች ወንጀል አይሰሩም ብዬ የምገምታቸው በጣም ዲን አላቸው የምንላቸው ሰዎች ስህተት ሲሰሩ አያለው እና ይሄ ነገር በጣም ያጋጥመኛል እና ለአላህ ብዬ እነዚህ ሰዎች እንዴት ነው መወዳቸው የሚል ጥያቄ ተጠይቆ መልስ ተሰጥቷል። የወደድኳቸው ወንድም እህቶች ደግሞ ካሉ ለአላህ ብዬ ስወድ እነሱ ለአላህ ብለው ካልወደዱኝ ምንድን ነው ማድረግ የምችለው የሚል ጥያቄ እና የተጠየቁ ጥያቄዎች መልስ ተሰጥቶበታል። እኛም ደግሞ ያለንን ጥያቄ ኢንሻአላህ እናቅርብ፣ አጋጣሚዎችን እንጠቀም። በውስጣችን የሚመላለሱ ጥያቄዎች ካሉ እንጠይቅ ኢንሻአላህ። ምክንያቱም እንደዚህ በጥያቄን አንድ ደርስ ተሰጥቶን በጥያቄና መልስ ስናደርግ አሁንም ላይቭ ነው፣ ላይቭ ደርስ ላይ ነው ያለ ነው። ሀቢባ እህታችን ከዚህ በኋላ ላይቭ ደርስ የለም፣ ግን አሁን ኡስታዛችን ዘ ሙስሊም ኤንድ ሂዝ ብራዘርስ የሚል ወይ ደግሞ ሙስሊም ወንድምና እህቶች ወይ ያኪ እንዴት ነው መዋደድ፣ ለአላህ ሲባል መዋደድ ማለት ምን ማለት ነው የሚል በሚል ርዕስ ዙሪያ ለአንድ ሰዓታት ያህል የተለያዩ ሰፊ ፖይንቶችን ከሀዲስ እና ከቁርአን ጋር እያጣቀሰ ሲያስተምረን ነበር። ዲና እጅ ወደ ላይ በማይክ ነው መጠየቅ ያለብን። በሎቢ መጠየቅ ሲፈቀድ በሎቢ እንጠይቃለን ኢንሻአላህ። ማሻአላህ ዲና እና እጅ እናውጣ ያ ጀማ። አንድ ደርስ ከገባን ወይል እሺ፣ እስኪ ሀሳብ እንስጥ ከደርሱ ውስጥ ደርሱን ወድጀዋለሁ እና ከደርሱ ውስጥ የሳበኝ ፖይንት ይሄ ነው ብለን እንኳን የሆነ ሀሳብ መስጠትም ያው ደርሱ ገብቶናል ማለት ነው። ካልገባን ደግሞ እጃችን እናውጣና አዎ ኮሜንት፣ ትክክል ኮሜንት መስጠት፣ ካልሆነ ደግሞ ጥያቄ መጠየቅ። ዋናው ጥቅሙ ለእኛ ነው በማለት ነው። ጥቅሙ ለእኛ ነው ብዙ ጊዜ እንሰማለን። ከዛ በኋላ ያው መስማታችንን ማረጋገጥ አንድ ነገር ነው። በሌላ መልኩ ጥያቄ ወደ መጠየቁ ላይ አናዘነብልም እና ጥያቄ መጠየቅ ትልቅ ፋይዳ አለው እና ኢንሻአላህ አጃጡ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ፍሩታ ማይክ ፍሪ ዲና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አይሰማም አሁን? ኦኬ ሹክራን ጀዛኩሙላህ። እኔ እንኳን አርፍጄ ነው የገባሁት፣ ደርሱ ካለቀ በኋላ ነው የደረስኩት። ግን አሁን አንተ እንደዚህ ተጠቀስክልን ማለት ነው ከርዕሱ ተነስቼ አንድ ጥያቄ ነበረኝ። ጥያቄ አንዳንድ ጊዜ በጣም የምንጠላቸው ሰው ይፈጠራል እና እንዴት አድርገን ነው ላለመጥላት የምንችለው? ወይንም ደግሞ በሃይማኖት በዲናችንስ በእስልምና እስከ ምን ደረጃ ድረስ ሰውን መጥላት ይፈቀዳል? ይህ ነው የኔ ጥያቄ። አመሰግናለሁ። ማይክ ፍሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ አለ? ኡስታዝ አይ ቲንክ ወጥቷል መሰለኝ። አለ ማሻአላህ፣ ቆየህብኝ ብዬ ነው። አሁና ማልኮም። ኦኬ ኡስታዝ። ኦኬ ጥያቄውን ሰምተሃል ኡስታዝ? ጥያቄውን ሰምተሃል? የእህታችን ዲና ወአለይኩም ሰላም ወረህመቱላሂ ወበረካቱ ኑስራ፣ አልሰማህም? ኦኬ የእኔ ድምጽ ግን ይሰማሃል? የእኔ ድምጽ ይሰማሃል ኡስታዝ? የእኔ ድምጽ ይሰማሃል። ኦኬ ጥያቄዋ ምንድን ነው? ምናልባት ጥያቄሽን ካልገለጽኩት ትነግርኛለሽ። ግን በጣም አንዳንዴ በጣም የምንጠላቸው ሰዎች ይኖራሉ እና እነሱን እንዴት ነው መውደድ ያለብን የሚል ነው የጠየቀችው። እንደዚህ ነው የጠየቅሽው አይደለ ዲና? በጣም የምንጠላቸው ሰዎች ይኖራሉ እና እነሱን እንዴት ነው መውደድ ያለብን ነው አይደለ? እስልምናስ መጥላት ይፈቅዳል ወይ? ሙስሊሞችን ነው አይደለ? ሙስሊሞችን ነው ያው ቅድምም ቢሆን አይ ቲንክ አሁን የገባሽ ይመስለኛል። ቅድምም መልስ ተሰጥቷል በተመሳሳይ ጉዳይ ላይ። ግን ያው እስታዙና ጥያቄው ይሄ ነው። ማይክ ፍሪ። ሰላም አለይኩም ወረህመቱላሂ ወተዓላ ወበረካቱ። እህታችን ያነሳሽው ጥያቄ በአንድም በሌላ መንገድ ቅድም ለማየት ሞክረናል ስላልነበረች ነው። ኢንሻአላህ ለእህታችን እንደግምላታለን፣ ለሌሎቹም ማስታወሻ ይሆናል። አንዳንድ ጊዜ በጣም እንድንጠላቸው ወንድሞች እህቶቻችን ይኖራሉ። ምናልባት እንደውም ልጨምርልሽና ሱና መገለጫ ሊኖራቸው ይችላል። ሱና መገለጫም በስብዕናቸው ላይ ሊታይ ይችላል። ነገር ግን እጅግ በጣም ልብ የሚያቆስል እስልምናን እንድትጠይሃታ የሚያደርጉ ተግባራቶች ሊፈጸሙና ሊታዩ ይችላሉ። በዋነኝነት ግን የሚተገብሩት ተግባር ኩፍር፣ የሚተገብሩት ተግባር ንፍቅና ከነዚህ ሁለቱ ከሌለበት ተግባራቶቻቸው የአደም ዘር ሁሉ ተሳሳች ነውና፣ በአስተሳሰብ ሊሆን ይችላል፣ ካደጉበት ማህበረሰብ ሊሆን ይችላል፣ ካነበቡት መጽሐፍ ሊሆን ይችላል፣ ብቻ ወይ ስሜታቸው አሸንፏቸው ሊሆን ይችላል። ሱናን ይተገብራሉ፣ ግን ስሜታቸው አሸንፏቸዋል። ወንጀል ሲሰሩ ወይም ሲፈጽሙ ወይ የሆነ ነገር ሲያደርጉ ስትመለከቱ ምን አይነት ነው እርምጃ ሊኖረን የሚገባው የሚለው እኔ ወንድሞቼ እህቶች በጣም ተጠንቀቁ ነው የምላችሁ። እጅግ በጣም ተጠንቀቁ። ካልተዋደዳችሁ አላመናችሁም፣ ካላመናችሁ ጀነት አትገቡም አሉ ነብዩ ሰለላሁ ዐለይሂ ወሰለም። እስካላመናችሁ ድረስ ጀነት የለም፣ ደግሞ ማመን የሚባል ነገር የለም እስካልተዋደዳችሁ ድረስ ብሏል። ስለዚህ ከእስላም አስተምሮት ያፈነገጠ ነብዩ አለይሂ ሰላቱ ወሰለም ካስተማሩት የሚጋጭ የሆነን ተግባር ሲፈጽሙ በቅድሚያ ማስተማር ከኛ ይጠበቃል። እውቀቱ ካለን ማስተማር፣ እውቀቱ ካለን ማስተማር፣ መገሰጽ ማረም ከኛ ይጠበቃል። እኛ መገሰጽ እኛ ማረም ባንችል በአካባቢው ኡስታዞች ካሉ በሌላ ቀጥ ያሉ እንደታዘዙ የሚሰሩ ኡስታዞች ካሉ በኡስታዞች አማካኝነት እንዲመከሩና እንዲገሰጹ እንዲማሩ ማድረግ። አይ አንፈልግም ብለው ተመረውም ተመክረውም ተገሰጸውም እምቢ ካሉ ማድረግ ያለብሽ ከእነሱ አካባቢ በቀመራቀ እነሱ ያሉበት ቦታ ላይ አትኑሪ። ምክንያቱም የበለጠ እንድትጠያቸው የበለጠ መጥፎ ስሜት ለነሱ እንዲኖርሽ አብረሽ ቦንሽ ቁጥር ያደርግሻልና። ስለዚህ እኔ የምመክረው ቢ ፋር ፍሮም ዘም በቃ። ይሄ ሁሉ ተመክሮ ተመክሮ እንዲ ካለን ግን ተግባሩ ንፍቅና ከሆነ ሐቂቀተን በሐዲስ የተገለጸው በቁርአን የተገለጸው የሙናፊቆች ባህሪ በእነሱ ላይ ቢንጸባረቅ አሁንም ንፍቅናቸው ባህሪ ከተላበሱ ማስተማር መንከር ነው። እንዲህ ካሉና ዑለማዎችን ጠይቀው አዎ ሙናፊቅ ነው ከተባለ ከዛ ሰው መራቅ፣ አዎ የኩፍር ተግባር ነው የሚሰራው ካሉ ዑለማዎችን ጠይቀው በአካባቢው ከዛ ሰው መራቅ። ተግባርተናል። ለምን መልእክቱን አድረሰናል፣ ግዳጃችንን ፈጽመናል፣ መክረናል፣ አስተምረናል። አንድ ሙስሊም በሌላኛው ሙስሊም ላይ ካለው ሀቅ መካከል አንዱ ሊመክረው ነው ብሏል ነብዩ አለይሂ ሰላቱ ወሰለም፣ ምክርን ሊመክረው ነው። ስለዚህ እህቴ ማድረግ ያለብሽ ይሄንን ነው፣ መምከር መገሰጽ። ማቲ ከሆነ ግን ቢ ፋር ፍሮም ዘም ከነሱ መራቅ ነው። ሙስሊሞች እየተጋደሉ ጦር ሜዳ ላይ ሰይፍ ተማዘው እየተጋደሉ ወላሂ they are muslims in faith በኢማን ወንድማማቾች ናቸው፣ በኢማን ወንድማማቾች ናቸው። ይሄ ልናውቅ ይገባል። والله اعلم ما يكفر السلام عليكم يا جماعه يسمع السلام عليكم ما شاء الله ما شاء الله ملزي تملسولنيال ما شاء الله استاذ الله يجمرله انا ان شاء الله بيتون انداله لله بيه وداچوالو نيستي انا انتم وداچوالو يبل بلو نيستي عند عند صافو لي كوداچو لله بلاچو اخواتي في الله ما شاء الله انا ليلى انا لله بيه افوت لله كلاچونم لله بيه وداچوالو ان شاء الله አንድ ጥያቄ አለኝ ኡስታዝ። ጥያቄው ምንድነው? ኦኬ ተዋደናል ማለት ነው ማሻአላ። ለአላህ ብለን ሁላችንም በንጹህ ኢኽላስ በንያችን ኢንሻአላ አላህ ሁላችንም የጀነት ሰው ያደርገን አሚን اللهم አሚን። እና ሌላ ኡስታዝ ጥያቄ ምን ነበር? በወንድማማችነት ነው ይሄም ራሱ በብዛት ውጪ ያለ ነው ዲያስፖራ ያለ ነው ሙስሊም ወንድማማችና እህትማማቾች ትንሽ ይሁን ላይክ እንዴት መልበል ወንድማማችነትን ትንሽ በስተጀርባ አድርገናል ፎር ሰም ሪዝን የጎደለ ነገሮች አሉን። እና ይሄንን ነገር ደግሞ ማደስ የሚቻለው አሁን ለምሳሌ ቀድም በሰጠኸኝ መልስ ማሻአላ በቂ መልስ አግኝቼ ሊላህ ብዬ ወንድሜ ወድጄዋለሁ። እና ባለመዋቅ አንዳንዴ ወይንም ባለ አንዳንድ ነገርን በአንደርስታን ባለማድረግ ወንድሞቻችንም ብዙ ርቀናል፣ እህቶቻችንንም እዚህ ስፔሻሊ ውጪ ያለ ነው ጠቅላላ ማጆሪቲው ማለት ይቻላል። በትንሹ አሁን ለምሳሌ አሚሮቻችን፣ ስታዶቻችን፣ ዳዒዎቻችን እስር ቤት ውስጥ ናቸው። እና ለነዚህ ሰዎች ለነዚህ አሚሮቻችን ምንድን ነው እኛ እዚህ አሁን ባለንበት አላህ ዋጅብ ባደረገብን ዊስፐር አንዴ ቆየኝ በእናት አንዴ አዲስ አንዴ ቆይ ልጨርስና እኔ እናንተ እንገናኛለን። እና ምንድነው ወንድሞቻችንን እዛ እስር ቤት ውስጥ ለሚሰቃዩ አሚሮቻችን ለዛውም አስተማሪዎቻችን ዳዒዎቻችን እና በወንድምነት ምንድነው ማድረግ ያለብን እዚህ ሁነን አንድ ሱ ሁለት ደግሞ ብዙ ጊዜ እኔ ብዙ ጊዜ ጥያቄ ሁልጊዜ ጭንቅላቴ ላይ የሚመላለስብኝ ነገር ምንድነው? ውጪ ያሉ አሊሞቻችን በዚህ ነገር አንድም ቀን ይሄንን ቶፒክ አንስቶ ይሄንን እኛ ደረሶችን ሲያወያዩ ወይንም በአሁኑ ጊዜ ረሱል አለይሂ ሰላም ሁሉ ጊዜ ዳዕዋ ኹጥባ ሲያደርጉ ልክ በየጊዜው አይደለ ጊዜያዊ ሁኔታ ላይ ነው ዳዕዋም ኹጥባም የሚያደርጉት እና ቆኛ አዲስ በእናት ረበሽ ካኝ እዚህ ጋር السلام عليكم ورحمة الله وبركاته السلام عليكم ورحمة الله وبركاته سمال ما شاء الله مالكم الله وندماتين مالكم اكس I think عديسان دوت ياروارات اليوني چلال عديسان ياروارات اليوني چلال بزاو يتفاو وطوال اي من دنو الله ويس وطوال مالكم اكس وندماتين ወጣል ኦኬ ኡስታዝ የኔ ጥያቄ ምንድነው የኢኽዋኑ ፊላ ኢኽዋኑ ፊላ እርስ በርሳችን ወንድማች ማልኩ ተመለስክ ማሻአላ አዲስን ያራራት ከሆነው አናደው ምናምን የሚል ነገር ተጽፎልኝ ነበር አዲስን ያራራጣው ነው በዛው ማይኩን ጀናጣ ኢንሻአላ ጀናጣና ጥያቄህን ጨርስና ከዛ በኋላ የኔን ጥያቄ ደግሞ ካንተ በኋላ መለሳለሁ ማለት ነው ጀናጣ ማይክ ፍሪ አኹና መልኩም ሰላም አለይኩም ያ ጀማ አፉቱ ባሉኛ አዲስ 31 ነው ከሩም ያስወጣኝ አፉቱ ሰማለሁ ኦኬ ማሻአላ እና ባጭሩ ላድርገው ባሁኑ ጊዜ ወንድማማችነት ነው እየሰማን ያለ ነው እየተማርን ያለ ነው እና ወንድማማችን በሚመለከት ባሁኑ ጊዜ ስታዶቻችን እና አሚሮቻችን ኢትዮጵያ ውስጥ እስር ቤት ውስጥ እየተሰቃዩ ነው እና እኛ ዲያስፖራ ያለ ነው ሙስሊም ወንድምና እህቶች ምንድነው በዚህ ነገር በሳምንት አንዴ ነው የምናስተዋውሳቸው ወይስ ሰባት ቀን ሙሉ ነው ወይስ ምናስተዋውሳቸው አይሰማም ይሰማል ኦኬ እና አላህ ዋጅብ ያደረገብን ነገር ምንድነው በአሁኑ ጊዜ እኛ ማድረግ ያለብንስ ምንድነው እስታድ ይሄን እስታድ የለም ለክ ኦኬ እና ያው ለእናንተም እንትን ይሆናቸዋል አለ ኦኬ እና አሁን እኔ ብዙ ጊዜ ጭንቅላቴ ላይ ሁል ጊዜ ተመላልሶ የሚመጣው የትም ሩም ውስጥ ገባ አሊሞች ሁል ጊዜ አንድ ትምህርትን ይዞ ነው የሚያስተምሩት ግን እውነተኛ የጊዜያዊ ሁኔታውን ግን በአሁኑ ጊዜ ወንድሞቻችን እስር ቤት ላሉ ወንድሞች ምን ማድረግ እንዳለብን ብዙ ቦታ ላይ አልሰማ ምናልባት በሳምንት አንዴ ወይንም ሁለት ሶስት ሰዓት ተወያይተን ነው በቃ ፋይሉን ምንዘጋው እና አሊሞች በዚህ ነገር ምንድን ነው የሚሉት እስቲ እስታድ ይህንን ነገር እንትን ካለ እስቲ አስረዳኝ ፕሊስ ሰላሙ አለይኩም ማይክ ፍሪ عليكم ورحمة الله وتعالى السلام عليكم ورحمة الله تعالى وبركاته يا جماعة السلام عليكم ورحمة الله وبركاته የኔ ድምጽ ይሰማል? ይሰማል ማሻአላ። ኡስታዝ ኮኔክሽን አይ ቲንክ አሁን ጀምሯል ማስቸገር እና ኢንሻአላ እስኪ መልስ እንጠብቃለን። ኮኔክሽን ነው ማሻአላ። ኡስታዝ ሰመንሳል ማይክ ፕሪ السلام عليكم ورحمة الله تعالى وبركاته. كونكشن أصدقوني نعفو بلي كونكشن أصدقوني مالكم ودت إياكي سمعتا ودت إياكي سمعتا عندنا قرن للتوقف فاللي قال لين علماء وچاتشن عينو چاتشن ناچو علماء وچاتشن عينو چاتشن ناچو بت آمن نودات توالن በጣም እናከብራቸዋለን። አውሰል አዕላን ያዘጋጅላቸው በመድር ዓለም ሲኖሩ መልካምን ነገር ሁሉ እሾህ እንኳን እንዲነካብን አንፈልግም ዑለማዎቻችንን ሁሉ። አንድ ነገር ግን በግልጽ ልንገር፣ ማይክ ይዞ አንድ ሰው አልተናገረም ማለት ስለ ጉዳዩ አላሰበም ማለት አይደለም። የሙስሊሙ ጉዳይ የሙስሊሙ ማህበረሰብ ጭንቅ አይደለም ይለም ልንገር፣ ሁሉም አሊሞች ጭንቀታቸው ነው። አይደለም አሊሞቹ እኛ ጃሂሎቹ ተራዎቹ እንኳን ይሄው ማሰብኮ ይችላል እኮ ነው ያወራን ያለ ነው። ስለዚህ አንድ ሰው ተናገር አልተናገረም ብለ ጀጅ ማድረግ አይቻለም፣ መገመት አይቻለም፣ ስሜቱን መገመት አትችልም። ስለተናገረም ደግሞ ስሜቱን መገመት አትችልም። ተግባተና ስንት አለ አይደል? እየጻፈ ግን በውስጡ ንፍቅና ያለ መስጊድ እየተመላለሰ ግን በውስጡ የመናፍቅነት ባህሪ ተላበሰኮ ስንት ሰው አለ? ስለዚህ ዑለማዎቻችን የሚሄዱት አካሄድ የራሳቸው የሆነ አካሄድ አላቸው። ብስለት የተሞላበት ነው፣ ጥበብ የተሞላበት ነው። ስለዚህ የዑለማዎቻችን አካሄድ ጥበብና ብስለት የተሞላበት የራሱ የሆነ ሂክማ ያዘለ ነው በውስጡ። እነሱ ነው ሂክማውን ጥበቡን የበለጠ የሚያውቁት ማለት ነው። እኔና አንተ አንድ ነገርን ቅርብ ነው የምንረዳው፣ አፍንጫችን ላይ አድርገን ነው የምናየው። በቃ ግን ዑለማዎች ብዙ ነገሮችን አርቀው ያስተውላሉ፣ ብዙ ነገር አርቀውን ያስባሉ። ምክንያቱም ለኡማው ብርሃን መሆኑን ስለሚያውቁ ማለት ነው። ለኡማው ብርሃን መሆናቸው ግልጽ ስለሆነ ማለት ነው። ስለዚህ ጥበብ አለው ህክማ አለው ከጀርባው ይያምናሉ። ህክማ አለው ጥበብ አለው ይያምናሉ። አንዴ ነው። ሁለተኛ ለሙስሊሙ ወንድሞቻችን ለኮሚቴ አባላቶቻችን እስር ቤት ለሚገኙት ወንድሞቻችን አላህ የጀነት አልፊርዶስ ለባለ ቤት ያደርጋቸው፣ ከዱንያም ከአኺራም ምስር ነፃ ያውጣቸው። መልካምን ምን ለሁሉ በእያንዳንዱ እንግዶቻቸው በእያንዳንዱ እንቅስቃሴያቸው አላህ ያድርግላቸው። ለሙስሊሙ ማህበረሰብ መስዋዕትነትን ከፍለው እውነተኛ ወንድማማችነትን አሳይተው ያለፉ ወንድሞች ናቸው። ሐቂቃ ሪል ወንድማማችነትን አይተናል። እኛ ስናስተምር ስንናገር የነበረው ስለ ወንድሞች አሚን ስለ ታሪክ ስንናገር አንሳር ህዝቦችን ስናነሳ አንሳሮች ምስተር ምራጥና ከሚስቶች መካከል አንዲቷን ወሰድ ያፍቴን ኩሌታ ወሰድ ሲሉ በታሪክ ያየነው ነገር ታሪክ ሆኖ አልቀረም። በእኛም ወንድሞች ተደግመዋል። መኪናቸውን በራቸው ላይ አቆመው የሚወዳቸውን ሚስቶቻቸውን ትተው ልጆቻቸውን አስቀምጠው ለሙስሊሙ ማህበረሰብ ወጥተዋል። ይሄ ነው ቃሪል ሐቂቃ ወንድማማችነት ማለት ማለት። ታዲያ ለነሱ ምንድነው ማድረግ ያለብን ለሚለው ዋንኛውና ግንባር ቀደሙ ነገር ዱዓ ማድረግ ነው። ለወንድሞቻችን ትልቁ መሳሪያ ዱዓ ነው። በሐቅ ላይ ጽናት እንዲሰጣቸው በእውነት ላይ ጸንተው እንዲቆዩና አላህ የፊርደውስ ጀነት ባለቤት እንዲያደርጋቸው ከዱንያም ከአኺራም ምስር ነፃ እንዲያወጣቸው የመልካም ነገር ሁሉ ባለቤት እንዲሆኑ ማስቻል እንዴ አላህ እንዲያስችላቸው ዱዓ ማድረግ ግንባር ቀደም። እስከ መቼ ነው ታላ ምናስተውሳቸው ለሚለው እንደው ግልጹን ለመናገር ከልብህ በምንም ልትዘነጋቸው አይገባም። በአምስት ወቅት ሰላት ዋጅብ አድርገህ በራስ ላይ والله ግዴታ አድርገህ ማስተዋወስ አለብህ። ወንድሞቼ ናቸው እስር ቤት ነው ያሉት። ያ اخي ይያሰጡ ወንድሞቼ እህቶች እስር ቤት ነው ያሉት ሆቴል ይዘው አይደለም የሚገኙት፣ አልጋ ላይ አይደለም የተንፈላሰሱት፣ እስር ቤት ነው አይደለም። እኛ እስር ቤት ገብተን ይቀርና ለአስር ደቂቃ እንኳን አንዲት ቦታ ላይ ታክሲ ወይም ባስ ቆመን ለምንጠብቀው ምን ያህል ጭንቅ እንደሆነብን እናውቃለን አይደል? ስለዚህ ሐቂቃ ስሜታቸው ስሜታችን ህመማቸው ህመማችን ሊሆን ይገባል። በርግጥ አልሐምዱሊላህ የታደሉ ወንድሞቻችን ናቸው። ይሄ ትልቅ ኒዕማ ነው እኮ በአላህ መንገድ ላይ ታግሎ ለእውነት ሐቅ ላይ ጸንቶ መቆየትና በሀቅ ላይ መፈተን መቻል በራሱ ይሄ ትልቅ ኒዕማ ነው። ቀደምት የነበሩ የእስላም አበው አባቶቻችን ያገኙትን ትልቅ ጸጋ እዛን ማግኘትን ጭምር ነው ብዬ ነው የማስበው። ትልቅ ክብር ማግኘት ነው። ስለዚህ የመጀመሪያው ዱዓ ማድረግ ነው። በዱዓ ማሰብ ነው። በየትኛውም ሰዓት ልትዘነጋቸው አይገቡም። አካልህ ናቸውና ነው። አካልን እንደማትዘነጋው ሁላ ወንድሞችህንም አትዘነጋቸው። ያንን ነው ትልቁ ልናደርግ የሚገባው። ሌላ ሁለተኛ በመንፈስ ከነሱ ጋር አብሮ መሆን፣ በመንፈስ አብሮነት መሆን። በአካል እንኳን አብረን ባንሆንም በመንፈስ አብሮ መሆን፣ በአብሮ መሆንን ከኛ ልንላበሰው የሚገባ ነው። አላህ ለሁላችንም ኸይር ነገር ያምጣልን፣ አገራችንን ሰላም ያድርግልን። አገራችን ሰላም እንድትሆን እንፈልጋለን፣ እንወዳታለን፣ እናከብራታለን። ለሀገራችን ልዩ ፍቅር ልዩ ቦታ አለን። ሀቂቃ እኔ ሀገሬን በጣም እወዳለሁ። የእናንተን ስሜት አላውቅም። ኢትዮጵያዊነት والله በኢትዮጵያዊነቴ ኩራት ይሰማኛል። አልহামዱሊላህ እና ኢንሻአላህ ኢትዮጵያ መልካም ሆና ከድህነት አሮንቋ ወጥተን መልካምን ሁሉ ነገር አገራችን እንድታገኝ ምኞታችን ነው። ይሄንንም ደግሞ አገራችንን የተሻለ ለማድረግ ዘውትር እኛ ሙስሊሞች ሰላማዊና ፍጹም ፍትሃዊ ሆነን የምናሳይ ህዝቦች ነን። we are a community that stands for peace እና ለሰላም ለፍትህ የቆምን ማህበረሰቦች ነንና ነው። ሌላው ደግሞ ወንድሞቻችንን ረዳበት መንገድ ወንድሞቻችን የሚያነሱት ህገ መንግስታዊና ሰላማዊ ጥያቄ እንደመሆኑ መጠን ይሄ ሰላማዊና ህገ መንግስታዊ የሆነው ጥያቄ እንዲመለስ ሰላማዊ በሆነ መንገድ የትግሉ አካል መሆን ትላንትም በሰላማዊ መንገድ ተከናውኗል። ዛሬም ሰላማዊ ነው። በሰላማዊነት ነገር ይቀጥላል። ኢንሻአላህ አላህ ኸይርን ነገር ያመጣል። መልካምን ድል ያጎናጽፈናል ብዬ ተስፋ አደርጋለሁ። ኢንሻአላህ አላህ በነገራት ሁሉ በመልካም ነገራት ሁሉ ላይ ይርዳን። ወንድሞቻችንም ከዱንያ ከአኺራ እስር ነጻ ያውጣቸው። ለሚያደርጉት ሁሉ ምንዳን ይስጣቸው። የጀነት ፍርዶስ ባለቤት እኛንም እነሱንም አላህ ያደርገን። ስለነሱ ማሰብና መጨነቅ በራሱ አንድ የኢማን ክፍል መሆኑ ላሳውቃችሁ እንዳለሁ። ስለነሱ ማሰብ በራሱ የኢማን አካል ክፍል ነው። ይህንን ስለነሱ እንድናስብ የሰጠንን ኢማን ጌታችንን አላህን እናመሰግናለን። ثم الحمد لله والله اعلم مايك فري هانوتا مايك فري السلام عليكم ورحمة الله وبركاته يا جماعة الخير. ሸምሱ የለም እንዴ? ሸምሱ ከፊቴ ስላለ እኮ እሱን እየጠበቅኩ ነበረ። አለህ? ሸምሱ ካለህ ማይክ ልልቀቅ። ኦኬ፣ መልስ አይሰጥም። የለም ማለት ነው። ኢንሻአላህ ድምጼ ደርሷል አይደል? ያ ጀማአ እሰማለሁ። ኦኬ፣ ጀዛኩሙላህ ኸይረን። ጀዛከላህ ኡስታዝ ካሊድ፣ አላህ ይጨምርልህ፣ አላህ ያቆይህ። እኔ እንኳን የራሴን አሁን ወንድሜ ማልኮም ኤክስ በጠየቀው ጥያቄ ላይ የራሴን ሀሳብ ነው ጀስት ለእንትን ለማለት የፈለግኩት። አንተ ተናግረሃል፣ ያው ያለውን ሁኔታ ተናግረሃል። ምንድን ነው ያው ማልኮም ኤክስ አንተ በእርግጥ የጠየቀው ዲያስፖራ ባለው ሙስሊሞች ሁኔታ ላይ ነው እንዲህ አይነቱን ነገር የጠየቀው። ኢትዮጵያ ያሉት ሙስሊሞች በዑለማ መመራታቸውን በተግባር አሳይተዋል። ዓለምን ያስደነቀ ሰውን ኢቭን ክርስቲያን ወገኖቻችንን ሁሉ ያነጋገረ ድርጊት ነው የፈጸሙት። በዑለማ መመራታቸውን በተግባር አሳይተውታል። እኛ ግን ዲያስፖራ ላይ ያለ ነው ሙስሊሞች አላህ ያለም የነገር አላህ ነው የሚያውቀው። እኛ ግን በፍጹም እንደዛ አይነት ተግባር እናደርጋለን እናመጣለን ብዬ አልጠብቅም። እኔ በበኩሌ ለምን አንደኛ ለዑለማዎች ሪስፔክት የለንም። እነሱ እኔ በታች አድርገን ያልተማረው ወይም እኔ ቢጤው ጃሂል ተነስቶ ሊያዛቸው ይፈልጋል። እንዴት ነው እኛ እንደዛ አይነት አንድነት እንደዛ አይነት ትግል ሊኖረን የሚችለው? በፍጹም ይኖራል ብዬ እኔ በበኩሌ አልጠብቅም። አላህ አለም ምናልባት ወደፊት ዑለማዎችን አክብረን ለዑለማዎች ቦታ ሰጥተን በዑለማዎች ስንመራ እንደዛ አይነት ጥሩ ስነ ምግባር፣ አንድነት፣ ጥሩ አቋም ይኖረናል ብዬ አስባለሁ። ያን እንግዲህ ትግል ማድረግ ያለብን መጀመሪያ ፓልቶክ ውስጥ አመት ማስቆጠር ብቻ ነው። አመት 7 አመት ይሏል 8 አመት ተቀመጥን ይሏል። 7 አመት 8 አመት እኮ ቃለላህ ቀዳሩ ስለላህ ነው የሚሰማው። ሌት ቀን እኮ ላይቭ ደርስ ባውዲዮ በምን ብዙ ነገር ግን ኔቨር አልተቀየርንም። እንደውም እየባሰብን ነው የሄደው። አንድነት የሚለው ነገር አሁን እዚህ ከመታያቸው ብዙዎቻችን ፓልቶክስ ከመናየው አው ይወራል፣ በርግጥ ይወራል፣ አንድነት ይወራል። ግን አንድነት የሚባለው ነገር አለ? በፍጹም የለም። መቀየር መቻል አለብን። ዲያስፖራ ላይ ትልቅ ችግር አለ፣ በጣም ትልቅ ችግር። ለምን እንደሆነ ግን አላውቅም። ምናልባት ኑሮ ስለተመቻቸልን ይሆን? ዲሞክራሲ ያለበት ሀገር ስለምንኖር ይሆን? አስቡት ኢትዮጵያ ውስጥ ስንት አይነት ችግር ነው። ስንት እህቶቻችን ወንድሞቻችን፣ እኔ በጣም ልቤ በጣም ልረሳው የማልችለው ጥቁር ጠባሳ ነው ያሳደረብኝ በረመዳን ውስጥ ኢትዮጵያ ሆኜ ያየሁት ነገር ወላሂ በጣም ያሳዝናል። ያንን ነገር ያየ ሙስሊም ከጎናቸው ልንቆም እንደነሱ አንድነት ሊኖረን ለእስልምናችን ጥሩ ነገር ልናንጸባርቅ ይገባን ነበር፣ ግን አላደረግነው። እንግዲህ ሁላችንም እንዴት እንደምንቀየር አላውቅም ከራሴ ጀምሮ። ያ ነው ትልቁ ችግር ብዬ ማምነው። ዑለማዎችን አላከበርም፣ ለዑለማዎች እድሉን አልሰጠንም፣ በእነሱ መመራት አልቻልንም። ይሄ የራሴ አስተያየት ነው። ኢንሻአላህ ምናልባት እንትንም አላውቅም የሚያስቀይም ነገር ተናግሬ ከሆነ አፉ በሉኝ፣ ማይክ ፍሬ ያደርጋሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቢስሚላሂ ረህማኒ ረሂም። አልሐምዱሊላሂ ረቢል ዓለሚን من الصلاة والسلام على رسول الله صلى الله عليه وسلم. أما بعد، أستاذاتشن سلمان الفارسي جزاك الله خير، الله خير الجزاء يخله، سراهن تقوارهن نققرهن الله سبحانه وتعالى هل لنم يسامرو اندزيوم يكياماك أن بحسنات ميزانه لا يدرق له، اندزيوم ودى الماجوكاتشن الله سبحانه وتعالى በሰማችሁት የምትሰሩ ያድርጋችሁ ወላለው። ጀዛኩሙላህ ኸይር በጥሞና ስላዳመጣችሁ ፕሮግራሙን። እንደዚሁም ደግሞ የሙስሊሙ উম্মা ጉዳይ የሚያስጨንቃችሁ ሆናችሁ ወንድሞና እህቶች አብሽሩ። ኢንሻአላህ ነስር ቅርብ ነው፣ ድል ከአላህ Subhanahu Wa Ta'ala ነው። የኛን ጭንቀት ደግሞ አላህ እንደዚሁ አይጠለው። ኢንናላህ ላ ዩዲኡ አጅር አልሙህሲኒን የመልካም ሰሪዎችን አጅራቸውን ከንቱ አያረገው ነው። ኢንሻአላህ በዚህ በመናስበው በመንጨነቀው አላህ አጅር ይሰጠናል። ይሄ ነው የማይባል አጅር። ምናልባት ለፍተን የማናገኘውን ሰርተን የማናገኘውን በጭንቀታችን ልናገኝ እንችላለን። ምክንያቱም በእኽላስ ለአላህ ብለን ከውስጣችን ስንጨነቅ አላህ ይሄ ነው የማይባል አጅር ይሰጠናል። አንዳንዴ ግን የሆነ ነገር ሰርተናል ብለን ስናስብ ሪያሱም አይገባውና ገደል ይገባል። ያሰራ የው ነገር አድርገናል ለኡማው ምናም ብለን ስንዝናና ገደል ይገባል። ግን ምንም አልሰራውም ብለን ውስጣችን ስንጨነቅና ስንጠበብ አላህ ምናልባት ብዙ ሰርተናል ከሚሉት የበለጠ ከፍተኛ አጅር ልናገኝ እንችላለን። ከምን የተነሳ? ከኢኽላስ። ኢንሻአላህ ካለን ኢኽላስ ካለን በእስላም ካለን ጭንቀት ለኡማው እንደዚሁ ካለን ጭንቀት የተነሳ جزاكم الله خير من البعد تمرتو زوريا ويتو نات اياكيو كالكا ودا كات ايو فوغرام انجوال الالقوال لانو كات ايو فوغرام استاذ شيخ الخطيبالو نا بقرآن زوريا لي عندان دنگر بلون አንደን ቁርአን ማሰማት የምትፈልጉ ሰዎች እሳቸውን ታሰሙና ያርሟቸዋል። والله ብዙዎቻችን ምናውቅ ይመስልናል ፋቲሃን እንኳን አስተካክለን መቅራት ማን ይችላል። ስለዚህ እንደዚህ አይነት ዑለማዎችን الله Subhanahu Wa Ta'ala የቁርአን ሰው ያደረጋቸውን በመሐከላችን ሲኖሩ እንጠቀምባቸው ይገባል። እንግዲህ ቋሚ የሆኑ ፕሮግራሞችን ይይዙልናል። ለጊዜው ግን ለዚህ ሰዓት ኢንሻአላህ የገቡ አንዳንድ ትምህርቶችን በቁርአን ዙሪያ ላይ ማለትም አቀራር ላይ ያስተምሩናል፣ ያዳምጡልናል፣ ይቀሩልናል። ኢንሻአላህ ያው ጊዜም የላቸውም ብዙ ጊዜ ግን በሚችሉት አቅም ኢንሻአላህ መስዋዕትነት ይሰጣሉ። ከዛ በፊት ወንድሜ ሰልማን ማጠቃለያ መትረን ነገር ካለ ማይክ ልልቀቅ አንድ አንድ አሳይ ኡስታዝ ሰልማን። እየሰማኝ ነው? ኦኬ ማይክ ፍሪ። السلام عليكم ورحمة الله وبركاته. جزاك الله أستاذاتكم أستاذ أزمي دمسان كما سمعتي بفيت ببرايفيت سلام تاريكي اللي نبر ياو برايفيت لاي سلام تاريكي اللي نبر على كل هال جزاك الله دمسان سلا سما ودرس بلوني يعني كراجم جزي بالانا دمسان يسما أنين بزي يوم كوني وانا بروغرامين بيتشا استمرين وموتا الحمد لله دمسان سلا سما ብዙም ማለው ነገር የለኝም። ፕሮግራማችንን ዘክተናል። ዋናው ቁም ነገር ግን ይሄ ወንድማማችነት አንድነት የሚለው መንፈስ ሐቂቃተን ወንድሞች እህቶች ዕውቀት የሚባለው ነገር ኢማሙ ሻፊ ረሂመሁላህ እንደገለጹት knowledge is what you are act upon it ዕውቀት የሚታፈዝ ነገር ብቻ አይደለም ዕውቀት የሚተገበር ነው ዕውቀት የሚተገበር ነገር የተነጋገርነው ነገር ያንድነትን የወንድማማችነትን ለአላህ ብሎ የመዋደድን በኢማን መተሳሰርና መፋቀርን በተውሂድ ላይ መጽናትን የሚያጠቁምና የሚያሳይ ሐዲሶችንና ቁርአናዊና ቅፍቶችን ንብዳስተስ ነው። እነዚህ የተማርናቸው ትምህርቶች የኛን ባህሪ ሊቀይሩት ይገባል። ለዛ ነው ኢማም ሻፊዒ ረሂመሁላህ ምን ይላሉ? knowledge without action is arrogance እውቀት ያለ ተግባር ኩራት ነው ይላሉ። ዕውቀት ያለ ተግባር ኩራት ነው። ዛሬ አወቅነው ዕውቀት ወደ ተግባር ካልነወጥ ነው ማወቃችን ብቻ ኩራት ነው የሚሆንብን ነው። ሌላ ምንም ነገር የለው። ስለዚህ ወደ ህይወታችን መቀየር አለብን። what you know has to be implicated in your action የምታውቁት ነገር ወደ ስብና ወደ ህይወታችሁ መቀየር መቻል አለበት። በቃ እኔ ያልካለሁት ወንድማማችነትን ሪል እንኑረው ሐቂቀተን እንኑረው ወንድማችን ሲሳሳት እናርመው አንድ ሙሚን ለሌላኛው ሙሚን መስታወቱ ነውና على كل حال الله يودعكوا الله الله يدبقاكوا يفردوا سالجنة بالبيت يارجلداتكوا عندما ما كنتن عندنا تاكنا الله يهتبك لن يستساسر لن والله أعلم أستاذ عزمين جزاك الله خيرا والسلام عليكم ورحمة الله وتعالى وبركاته مايك فري يا سلمان الفارسي الله يودده والله يتلك ፖይንት ነው ተልቀን ጥሩ ያስተውስከን እኛ እንግዲህ ሰምተን ከመንሰራበት አላህ አድርገን ያንተ አይነቶችንም ታዳጊ ወጣቶች እስላምን አደራ አማና የሚሸከሙትን አላህ Subhanahu Wa Ta'ala ያብዛልን። እንግዲህ እናንተ የወደፊት የኡማው የተስፋናቸው ማሻአላህ አላህ ይወደዳችሁ አላህ ይወደዳችሁ አላህ ከእናንተ ጋር ይሁን። الله إخلاصون يوفقاتكم تكبارون كلاياتكم يبلط أوسطاتكم الله سبحانه وتعالى ياسامروا يا أستاذ خطيب بيزيناتكم السري لحظة يالينا أستاذ تنش ميكويك ونا تأبك علو زيجي جيسيونو أجياسا يون أستاذ الخطيب اسك الزاد رس أستاذ سكيمة الرس ኦኬ ዝግጁ ሲሆኑ እጅ ያውጡና አሳዩኝ።